وبه نستعين على أمور الدنيا والدين، وأسلم على المبعوث رحمة للعالمين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، أدماج وشاچن، السلام عليكم ورحمة الله وبركاته. بكفل حياة سبات يدار الآخرة درسات اللاي سلا حساب مجمر بسفيو تملك تنبر زارم إن شاء الله يا الله فقاد كونا بزيهو حساب لاي قويتا ينورنال أهون يدرسن بالدرجة خلقو بمولو أرض المحشر لاي تسبسبو إيان داندو سو بدنيا لاي يتقرب نبربت سم يتتقرى الله فيت بمقرب كالمنم أسترقوامي الله ينقروال عند مؤمنين قدي يهننك أن مطلاتنا مفراتي اللبتم إن شاء الله با الله لاي تصفى مدرك اللبت. عندك الرسول صلى الله عليه وسلم كصحابة وشكار هونو إيان دان دا چون سي تأيكو بدنيا لاي هوناچو من تمنيا لاچو وين من تودا لاچو بلو تأيكو يسيدنا أبازر ترادر سو يهننو تأياكي سي تأيكو سيدنا أبازر سيمن لسو أحب الجوع وأحب المرض وأحب الموت، إذا جعت رق قلبي وإذا مرضت خف ذنبي وإذا مت لقيت ربي ألو. أحب الجوع رهابا ودالو ألو، وأحب المرض بشتا ودالو ألو، وأحب الموت موتا ودالو ألو. إنجدي عادة يسولي جميت ألو إن الزين صوستن نقروشنو مرابنا يودم متاممنا يودم مموتن ايودم ساچو گن ان ذهن سوستون نگر اوداللو علو لذهم مكنياتون سياقربو اذا جعت رق قلبي يرابني اندهونه لبي لسلسال الله نفرالو يترابوتن سوچ استاوشي الله بسطي نعمه اسما مالو امسگنالو مالتاچو نو وإذا مرضت خف ذنبي يتامم كندهونا بحديث مسرت معصيايك أنسلن يالالو وإذا مت لقيت ربي يتامم كندهون الله ناقن يالو الله قارقنا يالو مالتاچونو يا الله باريان قدي بندزي عينة نيتا كالله قارمقنا يتن يميت ألاكو هنا بدنيا لاي هونو دغمو الله ككلكلو بوتا مكلكل الله يعززو بوتا لاي مگنيت አለበት عند سو ود سيدنا حسين متانا يا ابن بنت رسول الله صلى الله عليه وسلم انت يا رسول الله يا لجلج عندي مرض بشتا አለبن مدانيتن فلگينا ود انت متاحوت مدانيتون فلق اللين بلو تماس انوت سلبش تاچوم سنناگرو هلي توبا مادرك سفلق ودزاو ماسيا تملش اقباب بتالو علو لزي بشتا مدانيتو من دن بلو سيدنا حسين انطيقو مالتنو سيدنا حسين مدانيتون سياك اربو اللاچو عمست مدانيت ستحلو كنزي عمستو مدانيت وست عندو كسر رالي ليلو تشون تواجهو جن عمستو نم مدانيتوج سمانيال إن أردت أن تعصي الله فعصيه في ملك غير ملكه الله لاي معصيه مادرك كفلك يا الله قزات يالهونون بوتا مرتأه إزا قزات لاي هيدنا يفلك كون سرا معصيه أدر قالوت سو يوم آيهما كبادنو የአላህ ግዛት ያልሆነ የት ቦታ ነው ያለው? ሁሉም ግዛት የአላህ ግዛት ነው በማለት ሁለተኛውን ስጠኛሉ። قال إن أردت أن تعصي الله فعصيه في مكان لا يراك الله الله لا يمعصي ما درك كفلك الله يما يايه بوتا هنا تدبك معصي آهن سراء لد سو يوم الله هلوم بوتا بهن يايين يال يتم بوتا مششا قال چلم اباك سوستن يون عم تابلو تيكا چون سيدنا حسينم አሁንም ሶስተኛውን መዳንስ ሲሰጡት አላህ ላይ ማዕሲያ ማድረግ ከፈለክ ከአላህ ርዝቅ እንዳትበላ አለው። ሰውየው ያአላህ ርዝቅ ያልሆነው ምንድነው ያለው በመድር ላይ ይሄ ከባድ ነው አራተኛውን አምጣ አለ። سيدنا حسينም ሲመልሱለት ان اردت ان تعصي الله وجاءك الملك الموت فقل له اخرني حتى اتوب الله لا معصيه ما ادرك كفلك ادرك نغرغن ملك الموت يمطابخ غزي توبه اسكا ادرك درس استي تنش قويين بلاو قالو سو يوم يهما كالفوت بمولو كباد نو عالچلم امستنياون امطا قالوت سيدنا حسينم سيملسولت ان اردت ان تعصي الله وقال لك عبدي لم عصيتني قل له انا لم اعصيك يا رب يوم القيامه كان الله لبتشه بمياناغربت كيزينا اني لا معصيه سسرال نبرن وي بلو سيطيقه بفصم من ماينت معصيه سسرال نبرن بله ملس بلو مكروت سو يوم امستم مدانيت من مندم ما يتقمو اوقو أشهد الله إني قد توبت الله مسكري هنين ودزا معسيا ألم ملسم توبة أدرق يالو على أهو وددر ساچن سن ملس يا الله باريا بزيهك أن دنيا لاي ستر رابن برب سمو فلان ابن فلان تبلو يتتر تنستو ودى الله زندي كربال ودى الله زند بمي كرب بقزي خلقوا بملو ودرسوا ملكة المالذن كزام الله يا عبدي ألم تفعل كذا في يوم كذا وكذا عبدي بارياي هوي بزيهاينت كأننا بزيهاينت ساعت اند زيهاينت معسياس السراء النبرم ويبمالتي تيقوال بارياهم بلا يا رب بلا يا رب إيالي من لسال آو جيتاي هوي آو جيتاي هوي إيالي من لسال أهنم الله بارياو يسرراون إيان داندون سراون إيات أكسلت يحسام منوال بزيق زي الله باريا بقان نزي سووش في اللفيت الزي خلق في اللفيت مواردينو بلو بتقام يفران مالتنو سيدنا عمر رضي الله عنه عندك ان خطبة سيادرقو دنگت ودو تفتابا جو كزيام سووچون بالا چوبت ارقو اندات نك انكو بلو ودو عدرقو ودو وحا كفيتا جو ايتن تباتبا اندقنا ودا منبرو تملسونا انان تا مؤمنو جوي ودو تفابينينا ودو اينا درقي تملسكو نالا جونا خطباتون قتلوا كزيام خطبوا لكو صلاتون كسجدوا بهالا سيدنا علي قرب بالواچونا يا عمر يا قد ودو اندت افاح ما ساوق نبربه وي بلو سيطيقواچو سيدنا عمرم سيملسو فضوح الدنيا اهون من فضوح الاخره عند الله بمالت ملسو يا دنيا لا وردت كآخرا وردت الشلال بمالت ملسو الله جو أهون يا الله باريا الله في تونو بسرع مأسياوش بمولو كامن بحلا الله ملائكاوش نتارانا أخرجو له أعماله የሥራውን መዝገብ አውጡለት ብሎ ይጠይቃል ማለት ነው። ወይخرጁ ለሁ ምን ታህት አርሽ 99 ስጅላ ከአላህ አርሽ ስር 99 መዝገብ ይወጣለታል አሉ። ኩሉ ስጅል መድል በሰር እያንዳንዱ መዝገብ ሲዘረጋ ርዝመቱ ከአድማስ ባሻገር ነው። مكتوب فيه كل كبيرة وصغيرة بزي مزقب لاي تلقم تنشم سراو تمزقبو اللي تعلالو أهون يا الله باريا يهن مزقبون عند بعند قدسون إياه قلابت أسيانب دنيا لاي سراون سراو هلو إزا كتاب لاي يغنيان ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها من نويه كتاب تلقونم تنشونم سايكر قوت روزة قبوتال اللهم سيملس ووجدوا ما عملوا حاضرا ولا يظلم ربك أحدا በዱንያ ላይ የሰሯትን ስራ በሙሉ እዚህ ኪታብ ውስጥ አገኘዋት። ያ መሐመድ ጌታህ ግን በዳይ አይደለም ማለት። አሁን ሰዎች በየተራ በዚህ አይነት ሁኔታ እየመጡ አላህ ያናገራቸው መዝገባቸው ከአላህ አክሽ ስር እየወጣ ያነቡታል። አንድ ሰው ሰይድና አሊን ሲጠይቅ كيف يحاسب الله عباده يوم القيامه على كثرة عددهم على انديت ادرغونو الله يوم القيامة كان يانن هلو خلق يانن هلو سو عند بعند يترى اندزي ميانا قراتشونا يهن هلو زتنا زتنيون مزقباتشون انديان بوادرغو يمي التساسباتشون اندين بلو تأيك امال سيدنا علي يمسي ملسو يحاسبهم الله كما يرزقهم على كثرة عددهم بدنيا لاي خلقهم بملو سيرزقون دنبرا بآخرا لايم بأرض المحشر لايم إيان دان دون سو بأن ديجزي تساسبات شوال ما نمك حسابي كرمالو يا الله باريا إيان دان دون قز عم ببوتك جرسبو حالا بسر راو سرا يامنال ምክንያቱም ለከተላንት እንደሰራው አድርጎ ነው የሚያስታውሰው። ከዛ በኋላ አላህ ይጠይቀዋል ይህን ስራህን ሲጽፉት የነበሩት መላእክቶች በደለው ሀል ወይ በማለት ይጠይቀዋል። ያአላህም ባሪያ ምንም አልበደሉኝም ጌታዬ ሆይ በማለት ይመልሳል። አንዳንድ ያአላህ ባሪያ ደግሞ ይህን መዝገብ ይያገላበጠ በሚያነብበት ጊዜ አንዳንድ የሰራውን ማእሲያዎችን እዚህ መዝገብ ውስጥ ያጣቸዋል። የዚህም ምክንያት ዑለማዎች ሲያስረዱን ያአላህ ባሪያ አንድ ማእሲያ በሚሰራበት ጊዜ ወዲያው እስትግፋር ሲያደርግና ተውባ አድርጎ ወደ አላህ ሲመለስ አላህ በቀኝና በግራ ያሉት መላእክቶችን መሬትን ቀንና ማታን ፀሐይንና ጨረቃን የሰውየውን አካል ሁሉ ሳይቀር እንዲረሱት ያደርጋቸዋል። ይህን የሰራውን ስራ እነዚህ ሁሉ ፍጡራኖች እንዲረሱት ያደርጋቸዋል። ይህንን ማእሲያ የሚያስታውሰው እርሱና አላህ ብቻ ናቸው ማለት ነው። ይህም እንግዲህ ካደረገው እስትግፋርና ወደ አላህ ተመልሶ ተውባ በማድረጉ ብቻ ነው። ከዚህ በኋላ ኪታቡ ከማእሲያ ንጹህ ሆኖ እንደዚህ አይነቱ ሰው መላእክቶች ይዘውት ወደ ጀነት ያስገቡታል። ሌላው ያአላህ ባሪያ አላህ ዘንድ ቀርቦ 99ን መዝገብ ወጥቶለት አንድ በአንድ ገጹን ያገላበጠ ያነባል። ሰይድና ኢብኑ ዑመር ረዲየላሁ ዐንሁ በዘገቡት ሐዲስ ላይ የድኑል ሙእሚን ሐታ የደዓ ለይሂ ከነፋ ያአላህ ባሪያ ሙእሚን የሆነ ሰው ለአላህ ይቀርባል አሉ። ይህም ቅርበቱ አላህ ክንፉ ስር እስኪያስገባው ድረስ ወደርሱ ያስጠጋዋል ማለት ነው። ፈይቀርሩሁ ቢዘንቢ ወደርሱ አስጠግቶት በዱንያ ላይ ሆኖ በሰራው ዘንብ ያሳምነዋል ማለት ነው። ያንን ማዕሲያት አስተውሳለህ ይህን ማዕሲያት አስተውሳለህ ይያለ አላህ ቀስ ብሎ ይጠይቀዋል። አዎ ጌታዬ አውቃለሁ አዎ ጌታዬ አውቃለሁ በማለት ይመልሳል። አላህም سترتها في الدنيا واغفرها لك اليوم دنيا لا هنا هن المعصيه السرا ستره نبر اهنم على واردهم ستره هلو يهن المعصيه مر حلو يلونا ود جنه دي غبا يدرقوال اندزيو ليلا مؤمن يا الله باريا 99 مزغب وتولد كانبباچو بهالا يبلطه እዛ ላይ በተመዘገበው ሐሰናት በጣም ይገረማል። አላህም እነዚህን ሐሰናቶች ከየት እንደመጡ ይነግረዋል። ይህን ሐሰናት ያገኘው ሰዎች አምተውህ በነበረበት ጊዜ ነው። ይህን ሐሰናት ደግሞ ያገኘው ወላጆችህ ዱዓ ያደረጉልህ ጊዜ ነው። ይህን ሐሰናት ደግሞ ያገኘው ለወላጆችህ ያደረከው እንክብካቤና ክብር ነው ይለዋል። ያ ሐሰናት ደግሞ ሰዎች ዱዓ ያደረጉልህ ጊዜ ነው። ይህ ደግሞ መላእክቶች አንተ መኝታ ውስጥ ሆነ ተኝተሳለ ዱዓ ሲያደርጉልህ በነበረበት ጊዜ ነው። ይህ ደግሞ ሐሰናት ለራስህ ያደረከው እስትግፋር ነው በማለት አንድ በአንድ ሐሰናቱን ያስተዋወቀዋል። ከዚያም በኋላ እነዚህ ሐሰናቶች ከየት እንደመጡ ካወቀ በኋላ يميطارا يطارانا يا اهل المحشر هذا فلان ابن فلان ان انت محشر لا يالاچ سوج يهي اغلي يا اغلي لجنو فمن كان له عنده مظلمه فلياتي ازي سويه زند بدلالن يميل سو اهون متو حقن يوسد بمالت يطارال بدنيا لاي بزي سويه تبدلنال يميلو سوج ተንጋግተው ይመጣሉ። አንደኛው ይመጣና በዱንያ ላይ ስበደል ዘልም እየደረሰብኝ ሳለ እያየ ያንን ዘልም ማንሳት እየቻልክ ተተኸኝ አልፈሃል ሐቅ አለብህ ይለዋል። እንግዲህ ሙስሊም ወንድሞቻችንና እህቶቻችን በየቦታው በየጊዜው ሲጣሩን ምንም ካላደረገን ይህንን ሰዓት ማስታወስ አለብን። ከፍልስጤን እናቶች እየጮሁ ሙስሊሞችን ይጣሩ ነበር። ህፃናቶች እያለቀሱ ሙስሊሞችን ይጣሩ ነበር። ሙስሊም ወንድሞቻችንና እህቶቻችን በግፍ ተገድለው ሐቃቸውን አልወሰድንላቸውም። ሙስሊም ወንድሞቻችንና እህቶቻችን እስር ቤት በግፍ ተወርውረው ለናወጣቸው ወሳኝ የሆነ እርምጃ የወሰደው የለም። ስለዚህ በዚህ ቀን እንደዚህ አይነት ጥያቄ ይቀርብልናል ማለት ነው። ሌላው ይመጣና ደግሞ አንተ እቃ ስትሸጥልኝ አታለህ ነበር ይላል። ነጋዴዎች እንግዲህ ሲሸጡ ማግደል የለባቸውም። እንከን ካለበት ሐቅ ተናግረው መሸጥ አለባቸው ማለት ነው። ሌላው ደግሞ አንተ ባጠገቤ ስትታልፍ ሙስሊም መሆነን ያወቅ ሰላም ሳትለኝ አልፈኸኛል ይላል። አሁንም ሌላው ደግሞ ይመጣና ሳስነጥስ አልহামዱሊላህ ይያልኩኝ ይርሐምከላህ ሳትለኝ አልፈሃል ይላል። አሁንም ሌላው መታመመን ያወቅ እየሰማህ አልጠየከኝም። ሚስትም ትመጣና በዱንያ ላይ አዛ ስታደርገኝ ነበር ስለ ዲኔ እንድማር አላህ ባለው መንገድ እንድለብስ አላህ ባለው መንገድ እንድለብስ እንድሄድ አላስተማርከኝም ስለ ዲኔም አላሳወከኝም ትላለች። ባለም በመላስሽ አዛ ስታደርገኝ ነበር በዱንያ ላይ የሰራሁልሽን ማዕሩፍና በጎ ነገር ተከጂ ነበር ይላታል። ወላጆችም ልጄ ሆይ አልተንከባከብከኝም የሚገባኝን አክብሮት አልሰጠኸኝም ብለው ይጠይቁታል። ልጆችም በእስላማዊ መንገድ አላስተማርከኝም በእስላማዊ መንገድ አላሳደከኝም ቁርአንን አላስተማርከኝም ሐዲስ አላሳፈስከኝም ባፈስኩት ነገር አላሰራኸኝም በማለት ልጆችም ሐቃቸውን ለመውሰድ ይመጣሉ ማለት ነው። ሰዎች ሐቃቸውን ለመውሰድ ቆርጠው በተነሱበት ወቅት የአላህ ባሪያ ከባድ ፍርሃት ውስጥ ይገባል። አን አቢ ሁረይራ ረዲየላሁ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሃባዎቻቸውን ሲጠይቁ አተድሩነ መል ሙፍሊስ ማን ነው ከመክሰሩ የተነሳ ምንም የሌለው ብለው ጠየቁ። ሰሃባዎቹም ሲመልሱ ቃል አልሙፍሊሱ ፊና መላ ድርሃመ ለሁ ወላ መታዕ የከሰረ ከኛ ውስጥ አሉ ገንዘብም ድርሃምም ወይም ሸቀጥም የሌለው ነው የከሰረ ነው በንግዱ ላይ አሉ። ረሱል ሰለላሁ ዐለይሂ ወሰለም ይህ አይደለም አሏቸው። እነል ሙፍሊሱ ሚን ኡመቲ መን ያእቲ የውመል ቅያመቲ ቢሰላትን ወዘካ የከሰረ ሰው ከኡመቴ የውመል ቅያማ ቀን በሰላትና በዘካት ይመጣል። ሁሉንም የታዘዘውን ነገር ሰርቶ ያንንም ኸይር ነገር ሰርቶ ሐሰናትን ይዞ ወደ አላህ ይቀርባል አሉ የውመል ቅያማ ቀን። ወያእቲ ወቀድ ሸተመ ሃዛ ያንን ቀን ግን የሚመጣው ያንም ሰው በዱንያ ላይ ሰድቦት ወቀዘፈ ሃዛ ያንን ደግሞ አምቶት ሐሜት አድርጎበት ወአከለ ማለ ሃዛ የዚያን ገንዘብ ደግሞ በልቶ ወሰፈከ ደመ ሃዛ የዚያን ደም አፍስሶ ወደረበ ሃዛ ሌላውን ደግሞ መቶት ፈዩዕጣ ሃዛ ሚን ሐሰናቴ እነዚህ የተበደሉ ሰዎች ከዚህ ሰውዬ ሐሰናት እየተወሰደ ይሰጣቸዋል አሉ። ወሃዛ ምን ሐሰናትህ ያኛውም ለበደሉ ከዚህ ሰውዬ ሐሰናት ይወስዳል። ፈኢንፈነት ቀብለ አን ዩቅዳማ ዓለይህ ሐሰናቶቹ በሙሉ የነበረበት በደል ከማለቁ በፊት ሐሰናቶቹ በሙሉ ካለቁ ኦኸዘ ምን ኸጣያሁም ፈጦሪሀት ዓለይህ ثመ ጦሪሀ ፊናር እነዚህ ሰዎች በደላቸውን ሐቃቸውን ሳይወስዱ የዚህ ሰውዬ ሐሰናት ካለቀበት የነርሱ ሰይአት እዚህ ሰውዬ ላይ ይጫንና ወደ እሳት ይወረወራል። ሰይአቱ እዚህ ሰውዬ ላይ ከመብዛቱ የተነሳ ወደ እሳት ይወረወራል አሉ። ስለዚህ እኽዋኒ ወአኸዋቲ በዱንያ ላይ የምንሰራቸውን በደሎች መቀነስ አለብን። የሰው መዝለማም ካለብን የሰው በደልም ካለብን ይቅርታ የምንጠይቀውን ይቅርታ መጠየቅ፣ ሐቅ የሚመለስለት ካለ ሐቅ መመለስ አለብን። ኢንሻአላህ በሚቀጥለው ሳምንት በሂሳብ ላይ ያለንን ደርስ በምናጠቃልልበት ጊዜ አላህ አምስቱን ታላላቅ ጉዳዮች እንዴት እንደሚጠይቀን እናያለን። አምስቱን ታላላቅ ጉዳዮች እንዴት እንደሚጠይቀን እናያለን ማለት ነው። እነዚህ አምስት ነገሮች ምን እንደሆኑ ለማወቅ ኢንሻአላህ በሚቀጥለው ሳምንት እንገናኝ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أدماج أتشاكين السلام عليكم ورحمة الله وبركاته بلفت ሁለት የዳሩል አኽራ ደርሳችን ላይ ስለ ሂሳብ አህዋል በጥልቅ ተመልክተናል። የአላህ ፍቃድ ከሆነ በዛሬው በዚህ ደርሳችን ላይ ስለ ሂሳብ የምናጠቃልልበት ክፍል ይሆናል። ባለፈው ሳምንት ቃል እንደገባሁላችሁ አላህ በዚህ ቀን በዚሁ ታላቅ ቀን በየውመል ቂያማ ቀን አምስት ነገሮችን እንደሚጠይቀን ነው። እነዚህን አምስት ነገሮች በአላህ እዝነት አላህ አቀሎልን አሟልተን ከተገኘን በአላህ ፍቃድ ሳንፈራ ወደ ጀነት ልንገባ እንችላለን። እነዚህን ነገሮች የምናሟላው አኽራ ላይ አይደለም። እነዚህን አምስት ነገሮች የምናሟላው እዚሁ ዱንያ ላይ ሆነን ነው ማለት ነው። ለዚህም አላህ ሲያስጠነቅቀን يا ايها الذين امنوا اتقوا الله ان انت يمناچ ሆይ አላህን ፍሩ። በምታደርጉት ነገር በምትሉት ነገር በሙሉ አላህን ፍሩ። ወልተንዙር ነፍሱማ ቀደመት ሊገድ፣ እያንዳንዷ ነፍስ ለነገ ለአኽራዋ ምን እንዳዘጋጀች ትመልከት አለ። ወተቁላህ አላህን ፍሩ። ኢነላህ ኸቢሩን ቢማ ተዕመሉን፣ በእያንዳንዱ በምትሰሩ ሥራ ላይ አላህ ውስጥ አዋቂ ነው ብሎ አስጠንቅቆናል። ወደ እነዚህ አምስት ነገሮች ስንመጣ የመጀመሪያው አልአዋምር፣ አላህ ስላዘዘን ነገሮች፣ ስለ እያንዳንዱ ነገር አላህ ይጠይቀናል። አብዲ ይህን አዝዤሃለሁ፣ ይህን ለምን አላደረክም? ሁለተኛው አነዋሂ፣ አላህ ስለ ከለከለን ነገሮች፣ ይህን ከልክዬህ ነበር ለምን አደረግከው? ይህን ከልክዬህ ነበር ለምን ሠራኸው? ይላል። ሦስተኛው ደግሞ ዝክር ነው፣ አላህን ስለ ማስታወስ። አራተኛው አሽክር፣ አላህን ስለ ማመስገን። አምስተኛው የመጨረሻው አምስተኛው አነዒም፣ አላህ ስለ ሰጠን ኒዕማ ስለ እያንዳንዱ ይጠይቀናል። አላህ መጀመሪያ ሂሳብ የሚጀምረው አልአዋምር፣ ባዘዛቸው ነገሮች ይጀምራል። ከዚህም ካዘዛቸው ነገሮች ትልቁ ሰላት ነው። ይህንንም ያዘዘን በቁርአኑ ላይ ወአቂሙ ሰላተ ወአቱ ዘካ፣ ብዙ ጊዜ በቁርአን ላይ እንደዚህ ብሎ አዞናል ማለት ነው። በሌላ ቦታ ላይ ደግሞ ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ፣ ሰላት ሙእሚኖች ላይ ሰዓቷ ተደንግጎ ፈርድ ሆኖባቸዋል ብሎናል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ማስመልክተው ሲናገሩ ኢነ አወለ ማ ዩሐሰቡ ቢህ ልዓብዱ የውመ ልቅያመት ምን ዓመሊህ ሰላ፣ የአላህ ባሪያ የውመ ልቅያማ ቀን መጀመሪያ የሚጠየቀው ስለ ሰላቱ ነው አሉ። ፈኢን ሰላሐት ፈቀድ አፍለሐ ወአንጃህ፣ ሰላቱ በትክክል ከመጣና አላህ እንደጠየቀው ከሆነ ይህ ሰው ነጃህ አግኝተዋል፣ አልፏል ፈተናውን በሙሉ። ወኢን ፈሰደት ፈቀድ ኻበ ወኸሰር፣ ሰላቱ ደግሞ ከተበላሸችበት እድሉ ተበላሸ፣ ኸሳራ ውስጥ ገባ አሉ። ወኢን እንተቀሰ ምን ፈሪደትህ ሸይ፣ ከሰላቱ ውስጥ አንዳንድ ነገሮች ከጎደሉ ቃለ ረቡ ዐዘ ወጀል፣ አላህም ይላል አሉ። አላህም መላይካዎቹን ይጠይቃል፣ እስቲ ለባሪያዬ ተጠዎ ናፍላ ሱና የሰገደው ካለ እዩለት ብሎ ይጠይቃቸዋል። ፈዩክሚሉ ቢሃ መን ተቀሰ ምን ፈሪደቲህ ثመ የኩኑ ሳኢሩ ዐመሊህ ዐላ ዛሊክ፣ ሰላቱ ውስጥ የጎደለው በዚህ በሱና ይሟላለትና የተቀረው ሂሳቡና ሥራው የተስተካከለ ይሆንለታል አሉ። ይህም ማለት እንግዲህ አንድ የአላህ ባሪያ መጀመሪያ የሚጠየቀው ስለ ሰላቱ ነው። ሰላቱ ከተሟላለት ከዚያ በኋላ ያለው ሂሳብም ይቀልለታል፣ ከዚያ በኋላ መጨረሻውም ያምርለታል ማለት ነው። ከዚያ በኋላ ሂሳብም የለበትም በማለት ዑለማዎች ይነግሩናል። ወዲያ ወደ ጀሃነም ይላካል ማለት ነው። የአላህ ባሪያ በዚህ በአላህ አንቀጽ ተገዝቶ ከኖረና አላህ ያዘዘውን ሰላት ከሰገደና ካሟላ ቀድ ቀቢልናሃ ምንክ ይለዋል። ይችን ሰላት በትክክል ስለሰገድካት ተቀብለናሃል ብሎ አላህ በረሕመቱ ወደ ጀነት ያስገባዋል። በዚህ ጊዜ የአላህ ባሪያ ተደስቶ ወዲያው በግንባሩ ተደፍቶ ለአላህ ስጁድ ይወርድና አላህን ያመሰግናል። ሌላው የአላህ ባሪያ ሰላቱን በሙሉ ሰግዷል። ነገር ግን ይህንን ሰላቱን ሲሰግድ በወቅቱ አይሰግድም፣ ወይም ቀዳ ይሆንበታል። አላህም ይጠይቀዋል፣ ያ አብዲ መለዚ ሸገለከ ዐን ሰላ፣ ባሪያዬ ሆይ ምንድን ነው ከሰላት የበለጠ መሽጉል ያደረገ ብሎ ይጠይቀዋል። ንጉሥ ከሆነ ሀገሪቱን ሳስተዳድር ብዙ ጉዳዮች ስለነበሩብኝ ጊዜ አልነበረኝም በማለት ይመልሳል። የአላህ መላእክቶችም በፊቱ መሬት ላይ እየጎተቱት ፍርዓውን ያለበት ስፍራ ያስገቡታል። የአላህ ባሪያ አሁንም ይጠየቃል። ያ አብዲ መለዚ ሸገለከ አን ሰላ፣ ባሪያዬ ሆይ ምንድነው ከሰላት መሽጉል ያደረገህ ብሎ ይጠይቀዋል። ሚኒስቴር ከሆነ የአስተዳደር ስራ መሽጉል አድርጎኝ ነበር በማለት ይመልሳል። ያንን ጊዜ የአላህ መላእክቶች በፊቱ እየጎተቱት ሃማን ያለበት ቦታ ላይ ይወረውሩታል። አሁንም የአላህ ባሪያ ይጠየቃል ይህንኑ ጥያቄ። ማንኛውንም ስራ፣ የግል ስራ አልሙሂም ለገንዘብ ብሎ መሽጉል የሆነና ሰላቱን ያስተጓጎለ ቃሩን ያለበት ስፍራ በፊቱ እየጎተቱት ይወስዱታል። ነጋዴ ከሆነ ደግሞ ንግዱን ሲንከባከብ ወዲያ ወዲህ ሲሮጥና ለሰላት ጊዜ ያልነበረው ከኡመይ ኢብን ኸለፍ ጋር አንድ ላይ ይሰበስቡታል። እንዲያውም በሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ስለ ሀብታሞች ጀነት መግባት ሲናገሩ ሀብታሞች ጀነት የሚገቡት አሉ ድሆች በገቡ በአርባ ዓመት ነው አሉ። ይሄ ሀብታም አላህ ባለው መንገድ እንኳን የሚሄድ ከሆነ ሂሳብ ስላለበት ድሆች ጀነት ከገቡ በኋላ በአርባ ዓመት ነው የሚገባው። ከዚያም ቀጥሎ እንግዲህ አላህ ዘካትን፣ ስያምን፣ ሐጅን በየተራ ይጠይቀናል። አላህ በቁርአኑ ላይ እንግዲህ ወአቂሙ ሰላተ ወአቱ ዘካ ብሏል፣ ዘካትን አውጡ ብሏል። እንግዲህ ይህን ዘካ የሚያወጡ ሰዎች መጀመሪያ የሚጠየቁት ይህንን ገንዘብ እንዴት ነው ያገኙት? አምስት ሳንቲም እንኳን የዘካት ብር ከራሳቸው ገንዘብ ጋር የተቀላቀለ ከሆነ ያንን ገንዘብ ያበላሸዋል ማለት ነው፣ ሐራም ይሆንበታል ማለት ነው። ስለዚህ ዑለማዎች እንደሚመክሩን ዘካትል ማል ስናወጣ ትንሽ እላፊ አድርገን ማውጣት አለብን ማለት ነው። ገንዘባችንን ንጹህ ለማድረግ ትንሽ እላፊ አድርገን ማውጣት አለብን ማለት ነው። አሁንም የአላህ ባሪያ ስለ ሐጅ ይጠየቃል። ሐጅ ያልሄደው ለምንድን ነው ተብሎ ይጠየቃል። ሄዶም ከሆነ ደግሞ ገንዘቡን እንዴት አድርጎ ነው ያመጣው? ሐጅ ሄዶ እንደሆነ አላህ ከከለከለው ነገር ተከልክሏል ወይ? ሐጅ ላይ መከራከር የለም፣ መሳደብ የለም፣ ክፉ ነገር መናገር የለም፣ ጉልበት መጠቀም የለም እየተባለ ሳለ ሐጅ ላይ ብዙ ነገሮች ስለሚሰሩ የአላህ ባሪያ እንግዲህ ሐጅ ሲያደርግ በጣም መጠንቀቅ አለበት። ከሐጅ ቀጥሎ እንግዲህ ስለቱ ረሒም ነው። አላህ በቁርአኑ ላይ ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርድ ወቱቀጢኡ አርሃመኩም፣ በአላህ ላይ አፈንግጣችኋል አይደለም ወይ ምድርን በምታበላሹበት ጊዜና ዝምድናን በምትቆርጡበት ጊዜ አለ አላህ ሱብሓነሁ ወተዓላ። አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና ጀነት የሚያስገባኝን ነገር ንገረኝ ብሎ ረሱል ሰለላሁ ዐለይሂ ወሰለምን ይጠይቃል። ረሱል ሰለላሁ ዐለይሂ ወሰለምም ሲመልሱለት ተዕቡዱላህ ወላ ቱሽሪክ ቢሂ ሸይአ፣ አላህን ትገዛዋለህ እሱ ላይም ማንንም አታጋራም ብለው ነገሩት። ወቱቂሙ ሰላ፣ ሰላትን ሳታቋርጥ በትክክል ትሰግዳለህ። ወቱእቲ ዘካ፣ ዘካትን ትሰጣለህ። ወተስሉ ራሒም፣ ዝምድናህን አታቋርጥም ታዳርሳለህ። ከዘመዶችህ ጋር ጥብቅ ግንኙነት ይኑርህ ብለው መክረውታል ማለት ነው። እኽዋኒ ወአኸዋቲ፣ ስለቱ ራሒም ላይ በጣም መጠንቀቅ አለብን። ሐታ ዑለማው ሲያስተምሩን አባትና እናት የሞት ፍራሽ ላይ እንኳን ሆነው አጎታችሁ ጋር አክስታችሁ ጋር እንዳትሄዱ፣ አጎታችሁም አክስታችሁም ቀብሬ ላይ እንዳይቆሙ ብለው እንኳን ቢናዘዙ ያንን ኑዛዜ መፈጸም የለብንም ብለውናል። ከዚያም አላህ የሚጠይቀው እንግዲህ ስለ ወላጆች ነው። ወላጆችን መንከባከብና መጦር ብሩል ዋሊደይን አላህ በቁርአኑ ላይ እኔን ተገዙኝ ካለ በኋላ ቀጥሎ ያስቀመጠው ወላጆችን ነው። وقضى ربك الا تعبدوا الا اياه وبالوالدين احسانا اللهن كرسو ليلا اندات تغزو عزواتشو حلالا بولاجو تشاتشو حلايم بقو موالا لباتشو بلو عزونال هلاتشو بمتاقو استحاديس لاي رسول صلى الله عليه وسلم عندك ان خطبه لي عدرقو منبر لاي موتا سجمرو የመጀመሪያው ደረጃ ላይ አሚን አሉ። ሁለተኛው ደረጃ ላይ አሚን አሉ። ሶስተኛው ላይም አሚን አሉ። ሰሃባዎቹም ይህን አስመልክተው ሲጠይቋቸው ጅብሪል አለይሂ ሰላም መጣና አሚን በልያ ሙሐመድ ሲለኝ አሚን አልኩኝ። ሶስት ነገሮችን ረገማሉ። ከነዚያም ውስጥ አንደኛው እናትና አባቱ በህይወቱ ይያሉ በነርሱ ሰበብ ጀነት ያልገባ አፍንጫው አፈር ይግባ በማለት ረገሙት ማለት ነው። ይሄ ማለት እንግዲህ የጀሃነም ይሁን የጀሃነም ይሁን ተብሎ ላዕና ወርዶበታል። በዚያ አይነት ሁኔታ እንግዲህ አላህ ባሪያውን በዱንያ ላይ ያዘዘውን በሙሉ አዋምር በሙሉ አንድ በአንድ ይጠይቀዋል። አላህ ሱብሃነሁ ወተዓላ ከከለከላቸው ነገሮች ደግሞ አላህ ባሪያውን የሚጠይቀው መጀመሪያ ደም ነክ በሆኑ ነገሮች ነው። አሁን ተገዳይ ይጠራና ማን ነው የገደለህ ብሎ ይጠይቀዋል። ተገዳይም ፉላን ኢብኑ ፉላን ብሎ ይመልሳል። ያም ገዳይ በስሙ ይጠራና አላህ ፊት ይቀርባል። ሊማ ቀተልታ ለምን ገደልኩ ብሎ አላህ ይጠይቀዋል። قتلته لتكون كلمتك هي العليا ያንተ ቃል ከሁሉም ነገር በላይ ከፍ ብሎ እንዲሆን ብዬ ነው የገደልኩት። وكلمه الذين كفروا هي السفلى የካፍሮች ቃል ደግሞ ታች እንዲሆንና እንዲወድም ብዬ ነው ይህን ሰውዬ የገደልኩት ብሎ አላህ ፊት በصدق ይመልሳል ማለት ነው። اللهم يطارنا صدق عبدي ادخل هذا القتيل الى النار الى باريايت حق نو يتناغرونا يهنن تغداي وستاچو جهنم است ورورت بلو الله يفردبتال ليلاون دغمو الله يطيقوال لما قتلتا لمن دني يجدلكو بلو يطيقوال እኔ ለራሴ ተበቅዬ ነው የገደልኩት በማለት ይመልሳል። ሌላው ደግሞ ግደል ተብዬ ነው የገደልኩት በማለት ይመልሳል። እንደነዚህ አይነት ሰዎች በሙሉ ምንም ሂሳብ ሳይደረግላቸው ወደ ጀሃነም ይወረወራሉ። ሌላው ያላህ ባሪያ ደግሞ አላህ ፊት ቀርቦ ጥፋተኝነቱን አያምንም። በሚያነበው ኪታብ አላምንም ይላል። ይሄ የእስራኤል ኪታብ አይደለም ብሎ ይክዳል። መላእካዎቹ ሲመስክሩበት የመላእካዎቹ ምስክርነት አልቀበልም የራሴ ካልሆነ ብሎ አላህ ፊት ቃል በቃል ይከራከራል። በዚህ ጊዜ አላህ አፉን ይለግመውና እጁንና እግሩን አፋውጥተው እንዲናገሩ ያደርጋቸዋል። اليوم نختم على افواههم وتكلمنا ايديهم ዛሬ አፋቸውን እናተመዋለን እንለጎመዋለን አለ سبحانه وتعالى وتكلمنا ايديهم እጃቸውም ታናግረናለች وتشهد ارجلهم بما كانوا يكسبون እግሮቻቸውም ሲያደርጉት በነበረው ነገር ተመሰክረባቸዋለች አለ። አራተኛው እንግዲህ ዚክሩላህ ነው። አላህ በቁርአኑ ላይ ፈዝኩሩኒ አዝኩርኩም አስታውሱኝ አስታውሳችኋለሁ አለ። ወሽኩሩሊ ወላ ተክፍሩን አመስግኑኝ እኔ ላይ እንዳታፈነግጡ እንዳትከፍሩ ብሎ አስጠንቅቆናል። ከዚክሩ ውስጥ እንግዲህ ቂያምን ሌላ አለ፣ ተወኩል አለ አላህ አለ። አንድ ሰው ሲተኛ ፍራሹ ላይ كتغلبت اللهم استاوز بزي جزي ملائكاوج حسنات يصفو اللتال ليلاو دقمو عندان سووج يال هون بوتالي هونو لمسالي شاهي بيت هونو وينم تيفي في اللفي تونو ليلا ماينت نقر بفزقم يا الله ذكر ما يمتش بوتالي هونو ذكر النادر قالن يميلو تبامولو ان السولاي تلك طفاتونو يوم الكياماكن ياغن يوتال مالتنو امستنياو نعم الله نو يهي نعمة ببزوينة منقرن يمتاو نعمة الإيمان على ونعمة التوحيد على ونعمة الصحة يتقينا نعمة على ونعمة السكن يمنور يابيت نعمة على ونعمة الزوجة يمست نعمة على ونعمة الأولاد يلجوش نعمة ونعمة المال الله لا عند عند سوش كنزة بسطع شوال يهن النعمة انديت اندمت اكامو بتاياكم سلزي انزي هلو نعمة وج الله يتأييك انا المالتنا اخواني واخواتي ان شاء الله بميكتلو سامن سن القناين سلميزان ان ملكت علن والسلام عليكم ورحمة الله وبركاته حمد عباده الشاكرين الذاكرين حمدا يوافي نعم الله علينا ويكافئ مزيده وصلاة وسلاما على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه صلاة وسلاما دائمين متلازمين إلى يوم الدين أما بعد أدماج أتشاكين السلام عليكم ورحمة الله وبركاته باللفو يدارو الآخرة درسات اللاي يمج الرشاون يهيساب كفل سنناي الله بزيك أن تالالك يتبالوتن أمستنقروش انديتن دميت أيكن تملكتنا كذبو هلا سووش بهلوم نقر الله سبحانه وتعالى كتساس سباجبو هلا اجيك بد أم يمياس فرع نقر عرض المحشر لا يكستان يهوم يجهنم بملائكة واشتغوت تامنتاتنا وجيء يومئذ بجهنم بزانك أن بجهنم انمت علنا الله سبحانه وتعالى جهنم عرض المحشر لا يامتاتان يومئذ يتذكر الإنسان وأنى له الذكرى يعني أن يسولج بدنيا لا يسرات سرا يهجن جهنم بايق زي استوصال الله من لسوم سيد أيك أن وأنى له الذكرى انديت هادرقون ويمي استوصال رسول صلى الله عليه وسلم سلا جهنم تغوت تاممتا سنناغرو أن عبد الله بن مسعود قال رسول الله صلى الله عليه وسلم يؤتى بجهنم يومئذ لها 70,000 زمام يعني أن جهنم تغوت تاممتا لتشالو يمتغوت تتبتم كرنشافوش سبانا تشالو مع كل زمام 70,000 ملك يجرونها بياندندو قرنچاف لاي بسباوچوم بياندندو قرنچاف لاي 70,000 ملائكاوچ علالو انزي ملائكاوچ جهنمن ايگوتتو ود ارض المحشر يامطاتال 4 بليون 900 مليون ملائكاوچ جهنمن لمگوتت ياسفلگالو مالتنو إذا رأتهم من مكان بعيد سمعوا لها تغيظا وزفيرا جهنم ودى عرض المحشر بمتقارب بقزي كافروچن بمتايب بقزي كاكوچتو آيتنسا مغنفلنا ما النافات تجمرا لچال سبحانه وتعالى بزي جزي خلقو بتعمي الدنا قطعل ይህንንም ባዩ ጊዜ እግሮቻቸው ልትሸከማቸው ስላልቻለች በጉልበታቸው ወድቀው ይንበረከካሉ። فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا. يا محمد عليه الصلاة والسلام بقيته يهنبه كافروچننا شيطانوچن جهنم زوريا بقلبتاچو عمبرككن ان سبسباچو علن عالم. وترى كل أمة جاثية يا محمد عليه الصلاة والسلام يا چنكن كل أمة هلوم أمة بقلبتاچو تنبرككو تاياچو علن على سبحانه وتعالى. أهنم رسول صلى الله عليه وسلم اندنقرون كجهنم است ከእሳት የተፈጠረ ጆሮ ያለው አይን ያለው ምላስ ያለው አንገት ከጀሃነም ውስጥ ይወጣል። በዚህ ጊዜ አፍ ያወጣና ይናገራል። እኒ ወክልቱ በሰላሳ በሶስት ነገሮች ታዝዥ ያለው ትላለች። بكل جبار عنيد በዱንያ ላይ ሃያል ነኝ ብሎ እልህኛ በነበረ كهدي بكل من دعا مع الله إلها آخر من يوم كالله ليلة جيتاينو بلو ست أرانا سيقزاو ينبرون بملو انداك أتلو تازجالو وبالمصورين يساوك ارس بميسلو سووج يساوك ارس فوتو بميانسو سووج بنزي سووج لاي تازجالو عليك. ከዚያም እነዚህ ከእሳት ብቅ ብቅ ያሉት አንገቶች እየበረሩ ይሄዱና ካፍሮቹ ሆድ ውስጥ ይገቡና ልቦቻቸውን ያቃጥሏቸዋል ማለት ነው። ናሩላሂ አልሙቀዳ የተቀጣጠለችው እሳት التي تطلع على الافئده ይህችም እሳት ወደ ልብ የምትዘልቀነች አለ ሱብሃነሁ ወተዓላ። ከዚህም ቀጥሎ የሚከሰተው خلقو በሙሉ ስራው ሊመዘን ሲሆን ሚዛን ወዳለበት ሁሉም ሰው ያመራል። አላህ ሱብሃነሁ ወተዓላ ይህን አስመልክቶ ሲነግረን ونضع الموازين القسط ليوم القيامة فلا تظلم نفس شيئا ليوم القيامة كن ትክክለኛውን ሚዛኖችን እናስቀምጣለን አለ ሱብሃነ ወተዓላ። ማንኛይቱም ነፍስ ምንም አትበደለም። وإن كان مثقال حبة من خردل أتينا بها وكفى بنا حاسبين سراو አንዲት ቅንጣት ያህል ብትሆንም እናመጣለታለን አለ። ሂሳብ ማድረጉን በእኛ ላይ በቃ አለ ሱብሃነ ወተዓላ። በሌላ አያቶች ላይ እንደዚሁ ስራችን ስለመመዘኑ ሲነገረን ሱብሃነ ወተዓላ فَأَمَّا مَنْ ثَقُلَتْ مَوَازِينُهُ فَهُوَ فِي عِيشَةٍ رَاضِيَةٍ ሚዛኑ ላይ ስራው የከበደለትማ እርሱ በተወደደው ኑሮ ውስጥ ይኖራል። خفت موازينه فأمه هاوية ميزانو لاي سراو يكالل بسوما فأمه هاوية منوريو هاويانو وما أدراك ما هي يا محمد هاوية من اندهون اشتاوك الله وي من اصوك حال سبحانه وتعالى نار حامية يهجم هاوية تبلاي تتراجو يمتاقات الاسات نجال سبحانه وتعالى. يا الله باري عيانك أن بدنيا لا يسرعون تلقونم تنشونم سرع ما يتبتشا سايهون يهسرعو خيرم يهون شر يمزن اللتان يهم ميزان هلت توقن علو አንደኛ ወገን የሐሰናት ወገን ነው። ይሄም በአላህ አርሽ በቀኝ በኩል ነው ያለው። ሁለተኛ ወገን ደግሞ የሰይአት ወገን ነው። ሰይአት የሚመዘንበት ሚዛን ነው። ይሄም ሚዛን ያለው በአላህ አርሽ በግራ በኩል ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን በቀኝ በኩል ሐሰናት በሚመዘንበት ቦታ ላይ የሚቀመጠው አቡል አንቢያ ነብዩላህ ኢብራሂም ናቸው። በግራ በኩል ደግሞ ሰይአት በሚመዘንበት ቦታ የሚቀመጠው ደግሞ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሰሃባዎችም ተገርመው በቀኝ በአርሹ ቀኝ በኩል በሐሰናት በኩል ነብዩላህ ኢብራሂም፣ በግራው በሰይአት በአርሽ ግራ በኩል ደግሞ የሚቀመጠው አንተ ነህ ያ ረሱላላህ፣ እንዴት ሆኖ ይሆናል ብለው ሲጠይቋቸው አነ ለዚ ጠለብቱ ምን ረቢ ዛሊክ፣ እኔ ነኝ ይህንን ጥያቄ የጠየቅኩት፣ እኔ ነኝ እዚህ ቦታ ለመቀመጥ ፍቃድ የጠየቅኩት ጌታዬን አላህ ብለው መለሱላቸው። የዚህንም ምክንያት ሲናገሩ ከይማ አራ ዛሂቢነ ምን ኡመቲ ኢለናር ፈአሽፋዑ ለሁም ዕንደ ረቢ፣ እዚህ ቦታ የምቀመጠው ምክንያቱ አሉ ከኡመቴ ወደ ጀሃነም ሰዎች በሚላኩበት ጊዜ እዚህ ቦታ ላይ እየጠበቅኩኝ ሸፋዓ እያደረግኩኝ ጀሃነም እንዳይገቡ ለመከላከል እንዲያመቸኝ ነው ብለው ተናገሩ። አንድ ቀን ሰይድና አነስ ለረሱል ሰለላሁ ዐለይሂ ወሰለም የውዱእ ውሃ እየቀዱላቸው ሳለ ሰይድና አነስ አልቅሰው ነበር። ይህም እንባቸው የረሱል ሰለላሁ ዐለይሂ ወሰለም እጅ ላይ ሲንጠባጠብ ረሱል ሰለላሁ ዐለይሂ ወሰለም ቀና ብለው አይተው ማ ዩብኪከ ያ አነስ ብለው ጠየቋቸው። ሰይድና አነስም አይነ አብሐት አንከ የውመል ቂያማ፣ የውመል ቂያማ ቀን የት ልፈልጎት ብለው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱለት ዕንደል ሚዛን፣ ሚዛን ቦታ ላይ አው ዕንደ ስራጥ፣ ስራጥ ቦታ ላይ አው ዕንደል ሐውድ፣ ሐውድ ቦታ ላይ ታገኘኛለህ፣ እነዚህ ሶስቱ ቦታዎች ላይ አታጣኝም ብለው ነገሩት ማለት ነው። አሁንም ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ የአላህ ባሪያ ማዕስያው ሰይአቱ ከብዶበት ሐሰናቱ ደግሞ በጣም ጥቂት ሆኖ ሚዛን ላይ ቀሎበት ሳለ ፈኢን ሰቁለት ሰይአቱ አቁሙ ፈአዳዕ ፊ ከፈቲ ሐሰናት ቢጣቃ ቢሐጅም ንስፍ ልከፍ፣ የዚህ ሰው ሰይአት ሚዛን ላይ የከበደ ከሆነ እነሳና አንዲት ብጣሽ ካርድ እዛ ሐሰናቱ ላይ የሐሰናቱ ሚዛን ላይ አስቀምጥለታለሁ አሉ። ይህም ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም ጠጋ ይልና ማን ነው አንተ ፊትህ እንደዚህ የሚያበራ ብሎ ይጠይቃል። ረሱል ሰለላሁ ዐለይሂ ወሰለም አነ ሐቢቡከ ሙሐመድ ሰለላሁ ዐለይሂ ወሰለም፣ እኔ ያንተው ሐቢብ መሐመድ ሰለላሁ ዐለይሂ ወሰለም ነኝ ብለው ይመልሱለታል። ወማ ሃዚህ ልቢጣቃ፣ ይቺ ቢጣቃ ይቺ ካርድ ምንድነች ብሎ ረሱል ሰለላሁ ዐለይሂ ወሰለምን ይጠይቃል። ሃዚህ ሰላቱከ ዐለየ ፊ ዱንያ፣ ይህችማ ዱንያ ላይ ሆነህ በየጊዜው በየሰዓቱ በየደቂቃው እኔ ላይ ሰላት ስታወርድ የነበረው ነው ብለው ይመልሱለታል። እኽዋኒ ወአኸዋቲ፣ ዘውትር በየጊዜው ረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ አለብን ማለት ነው። ይህም ዑለማዎች ሲያስተምሩን ረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ ሚዛን ላይ ከፍተኛ ከፍተኛ ክብደት እንዳለው ነው። በሌላ በኩል እዚህ ላይ ማስታውሰው ቂሳ አንድ ሷሌህ የሆነ ሰው ልጁን ይዞ መንገድ እየተጓዘ ሳለ መንገድ ላይ አጀሉ ይመጣና ልጁን ብቻውን በረሃ ውስጥ ትቶ ይሞታል። ልጁም አባቱን ፊቱን ሸፍኖት በዚህ ቦታ ላይ መሞቱ እያሳዘነው አላህን እየለመነ መንገደኞች መጥተው አብሯቸው በቀበርኩ እያለ የሞተው አባቱ አጠገብ ቁጭ ብሎ ሳለ የመንገደኞች መምጣት ይጠብቃል። ያባቱንም ፊት ገለጥ አድርጎ ሲያይ በፍጹም ማመን ያቃተው ነገር ያያል። ያባቱ ፊት እየጠቆረ ከሰል መስሎ ያያል። በዚህ ላይ አባቱን መቅበር አለመቻሉ እያሳዘነው ሳለ እንደገና ደግሞ ያባቱ ፊት መጥቆር በጣም አስደንግጦት አሳዝኖት እያለቀሰ ባለበት ቦታ ሸለብ ያለ እንቅልፍ ይወስደዋል። በዚህ ጊዜ አንድ ፊቱ ያበራ ነጭ የለበሰ ሰው ይመጣል። ልጁም ማን አንተ ብሎ ሲጠየቅ قال انا محمد رسول الله صلى الله عليه وسلم اني محمد ني رسول الله ني قالت لجوم يا رسول الله لقد مات ابي فسود وجهه اباتي كوموتو فيتم دغمو طقروال بلو للرسول صلى الله عليه وسلم ينكراچوال رسول صلى الله عليه وسلم بهلمو قال لا تخف يا عبد الله اتفرا انت يا الله باريا لقد كان كثير الصلاه علي قم فكشف وجه ابيك انت يا الله باريا اتفرا اباته بهوتي ياله بني لاي بزو غزي صلاه يا وردبي نبر تنسنا استفيتون غلط ادرغه اي بمالت رسول صلى الله عليه وسلم تسنابتوت يهم لج بدستا በድግ ብሎ ያባቱን ፊት ሲገልጸው ያባቱ ፊት እንደ ጨረቃ አብርቶ ያየዋል። ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላት ማውረድ የዘውትር ተግባራችን ይሁን። አሁን ሚዛን ተዘርግቶ ያአላህ ባሪያ ስራው ሲመዘን የሰይአት ሚዛን ያመዝንበታል፣ ይከብዳል ማለት ነው። ያአላህ ባሪያ ሐሰናቱ ቀሎ ሰይአቱ መብዛቱን ሲያይ እጅግ በጣም ይደናገጣል። አላህ ይህን ባሪያውን በሰራው ሰይአት እየጠየቀው ያሳምነዋል። መላእክቶችንም ተጣርቶ አንዲት ካርድ አለው እስቲ ያቺን ካርድ የሐሰናቱ ሚዛን ላይ ጨምሩለት በማለት አላህ ያዛቸዋል። መላእክቶችም ይህችን ቁራሽ ካርድ የሰውየው የሐሰናት ሚዛን ላይ ሲያስቀምጡበት ያ እንደዚያ የከበደው ሰይአት ከሚዛኑ ላይ ተፈናጥሮ እንደ ጥጥ ወይም ገለባ ሆኖ ወደ ላይ በሮ ይሰወራል። ያአላህ ባሪያም ጠጋ ብሎ ይህ ካርድ ምን እንደ ተጻፈበት ሲያይ ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ የዚህ ሰው ኢማን የዚህ ሰው ሸሃዳ ሐሰናቱ ላይ ሲጨመር የሰይአቱ ሚዛን በልጦ ይገኛል ማለት ነው። اخواني واخواتي ميزان لا كمي كبدو نغروش اسكاهون يعيانون جدي شهادة رسول صلى الله عليه وسلم لا صلاة مورد مابزات كزهم ليلة علماوش انداست مارون يزانك ان ميزان لا كمي كبدو نغروش بر الوالدين عباتنا اناتن من كباكب بفلقون جزي ماجز النرسون يمياس قطع نغروش ماس وقد እነርሱን የሚያስተስር ነገሮችን ፈልጎ ማድረግ የነሱ ምርቃት መቀበል መጦር እነዚህ ናቸው። አልኸውፍ ሚን አላህ አላህን መፍራት። አላህን መፍራት እንግዲህ ሰውን ሲያዩ ሳይሆን ለብቻም ሆኖ ነው። አላህን መፍራት በማንኛውም ጊዜ የትም ቦታ ሆኖ ነው። አልቡካኡ ሚን ኸሽየቲላህ አላህን ፈርቶ አላህን አስተውሶ ጀሃነምን አስተውሶ ጀነትን አስተውሶ ለብቻ ሆኖ ማልቀስ። ሰው ፊት ለፊት ሳይሆን ለብቻ ሆኖ ማልቀስ። ሰው ፊት ለፊት ከሆነ የዩሊንታ ይሆንና ንያው ይበላሻል ማለት ነው። እንደዚሁ ደግሞ ሁስኑ ዘን ቢላህ አላህ ላይ ጥሩ ተስፋ መኖር ኢንሻአላህ ይቀበለኛል አላህ ኢንሻአላህ ይምረኛል እያሉ بين الخوف والرجاء በፍርሃትና በተስፋ መሐከል መኖር ማለት ነው። ኢኽዋኒ ወአኽዋቲ ከሐሰናት ውስጥ ብዙ ብዙ ነገሮች ያንን ቀን የውመል ቂያማ ቀን የሐሰናት ሚዛን ላይ እጅግ ጎልተው የሚመዝኑ አሉ። እንደዚሁ ደግሞ የሰይአት ሚዛን ላይ እኛ ትንሽ ነው ብለን የምንንቃት ማዕሲያዎች እዛ ላይ ጎልተው ሊገኙ ይችላሉ። ስለዚህ ከሰይአቶቹ ከተላልቆችም ሆነ ከተናንሾቹ ሰይአቶች መጠበቅ አለብን። ሐሰናቶችን ደግሞ ትንሽ ነው ብለን ሳንንቅ ለአላህ ብለን መስራት አለብን። ተላልቆችን ደግሞ ከወንድሞቻችን ጋር በመሽቀዳደም የማድረግ ባህሪ ሊኖረን ይገባል። إخواني وأخواتي إن شاء الله يا الله فقادك هنا بميكتلو سامنت سلا شفاعة يجيلا شوك أربالو. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته. والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد أدماج وشاچن السلام عليكم ورحمة الله وبركاته. بكفل سلاسة يدار الآخرات مرتاج الله سلميزان بسفيو تملكت النبر يسو لجو سرا انديت اندمي مزننا حسناتاچو باند ميزان لاي سيئاتاچو دقمو በሌላ ሚዛን ላይ ተቀምጦ እንዴት መጨረሻቸው እንደ ተወሰነ ተመልክተናል። አንዳንዶቹ ሐሰናታቸው በሚዛን ላይ በጣም በመቅለሉና ሰይአታቸው ደግሞ በጣም በስቶ በመገኘቱ ሸሃዳቸውን በዱንያ ላይ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ሲል የነበረውን የሐሰናት ሚዛን ላይ አስቀምጣውለት እንዴት ነጃ ሊወጡ እንደቻሉ ተመልክተናል። እንደዚሁ ሐሰናታቸው ቀሎ ሰይአታቸው ከብዶ እነዚህ ሰዎች በዱንያ ላይ ሆነው ረሱል ሰለላሁ ዐለይሂ ወሰለም ላይ ሶላት በማብዛታቸው የተነሳ ይህም ሚዛናቸው ላይ ተቀምጦ እንዴት ነጃ እንደወጡ ተመልክተናል። ዛሬ ደግሞ ያላህ ፍቃድ ከሆነ ኢንሻአላህ ስለ ሸፋዓ እንመለከታለን። ሸፋዓ ማለት እንግዲህ ትንሽ አቀራርበን እንኳን እንተርጉመው ካልን አንድ ያላህ ባሪያ በዱንያ ላይ የሰራው ስራ በቂ ሆኖ ባለመገኘቱ አላህ ዘንድ አማላይ ሲያስፈልገው ነው። የሰራው ስራ በቂ ሆኖ ባለመገኘቱ አላህ ዘንድ አማላይ ስለሚያስፈልገው ሸፋዓን ይከጅላል ማለት ነው። ሸፋዓን የሚሰጠው በግንባር ቀደምትነት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ረሱል ሰለላሁ ዐለይሂ ወሰለም እዚያም ቦታ እየሮጡ እዚህም ቦታ እየሄዱ ስራት ቦታ ሚዛን ቦታ ላይ ሐውድ ላይ እንደዚህ እየሮጡ ኡመታቸው ጀሃነም እንዳይገቡ ይከላከላሉ ማለት ነው። አንድ ያላህ ባሪያ እንግዲህ ሸፋዓን ለማግኘት ወይንም አላህ ዘንድ በጥሩ መልኩ ለመቅረብ ሰላማዊ ቀልብን ይዞ መምጣት ያስፈልገዋል። አላህ ይህንን ሁኔታ በነብዩላህ ኢብራሂም አነጋገር ሲነግረን ولا تخزني يوم يبعثون يوم لا ينفع مال ولا بنون الا من اتى الله بقلب በሚቀሰቀሱበት ቀንም አታዋርደኝ አለ ነብዩላህ ኢብራሂም ናቸው የሚለምኑት አላህን። የውመ ላ የንፈዑ ማሉ ወላ በኑን ያንን ቀን ገንዘብና ልጅ በማይጠቅምበት ቀን ኢላ መን አተላህ ቢቀልቢን ሰሊም አላህ ሰላማዊውን ጤነኛውን ቀልብ ለሰጠው ካልሆነ በስተቀር አለ። ዑለማዎች ይህን አያ ሲፈስሩልን ቢቀልቢን ሰሊም የሚባለው ከሽርክ የጠራ ቀልብ ነው ብለዋል። ሌሎቹ ደግሞ አላህን የሚያስቆጣ ነገር ያልቋጠረ ቀልብ ነው አሉ። እንደዚሁ ሌሎች ዑለማዎች ደግሞ አስጠያፊ አኽላቅ ስነ ምግባር ያልያዘ በአላህ ላይ ደግሞ ትልቅ ኢማን ያለው ሰው ነው ማለት ነው ብለዋል። አንድ ሰው እንግዲህ ቀልብ ሰሊም ይዞ የሚመጣው በዱንያ ላይ ከአንዳንድ አስጠያፊ ነገሮች ቀልቡን ከጠበቀ ነው። ዑለማዎች ቀልብን ከሚፈስዱት ከሚያበላሹት ነገሮች አንዳንዶቹን አመልክተውናል። የመጀመሪያው ቀልብን ከሚያበላሸው ነገር ሩኩቡል ባህር ተመኒ የውሸት ተስፋ መያዝ ነው አሉ። የውሸት ተስፋ መያዝ ነው ማለት ምን ማለት ነው? አንድ ሰው ሰላት አይሰግድም ኢንሻአላህ አላህ ጋፉር ራሂም ኢንሻአላህ አላህ ይምረኛል ኢንሻአላህ አላህ ጀነት ይከተኛል ይላል። የውሸት የከንቱ ተስፋ መያዝ ማለት ነው። ሴቷም እንደዚሁ ሂጃብ ሳትለብስ ሸርዑ ባዘዘው መንገድ ልብሷን የማትለብስ ኢማኔ ቀልቤ ውስጥ ነው ያለው አላህ ያውቅልኛል እያለች የምትናገር የረሱል ሰለላሁ ዐለይሂ ወሰለምን ሱና ተዘናግታ በአላህ ላይ ከንቱ ተስፋ ያዘች ማለት ነው። ይህም ማለት ምንድነው? ሩኩቡል ባህር ተመኒ የውሸት ከንቱ የሆነ ተስፋ ላይ መንሳፈፍ ማለት ነው። እዚህ ላይ የማስታውሰው አንድ ሊያስቃችሁ የሚችል ቂስ አለ። በአንደኛው የአረብ ሀገር ውስጥ ነው ሁለት ሰዎች ሌቦች ልበል ሊሰርቁ አንድ ቦታ ሄደው የሚሰርቁበት ቦታ ገብተው የሚሰርቁትን ነገር በእጃቸው ካስገቡ በኋላ ድንገት አንደኛው በጣም ከመፍራቱ የተነሳ ያ ረብ ስቱር አለ። እየሰረቅን ያለን የአላህን ሰትር ትጠይቃለህ ወይ በማለት ጓደኛው መልሶለት በዚህ ጉዳይ ላይ ባለመግባባታቸው ተጣልተው ተለያዩ ይባላል። ወእነ ቀውመን ገረትሁም الاماني ሰዎችን የከንቱ ተስፋ አታለለቻቸው አሉ። ويقولون نحسن بالله الظن በአላህ ላይ ትልቅ ተስፋ አለን የተሻለ ተስፋ አለን አላህ ጀነት ይከተናል አላህ ከጀሃነም ይጠብቀናል ይላሉ። ووالله لو احسن الظن لا احسن العمل الله لا يطرو تسفا كادرغو سراچاونن باسامرو نبرالو ሁለተኛው ልብن كميገለው ነገር አንዱ الاختلاط مع الناس ከሰው ጋር መደባለቅ ወይም በጓደኝነት መቆራኘት ከሰው ጋር መደባለቅ ወይም በጓደኝነት መቆራኘት በጣም ጥንቃቄ የሚያስፈልገው ነገር ነው። ይህ በጓደኝነት ያዝነው ሰው ኢማን ያለው ወይንም ኢማን የሌለው ሊሆን ይችላል። ይህን ጉዳይ ሳናስብ በጓደኝነት አንድን ሰው ከወሰደን በተለይ ኢማን ከሌለው ወደ እርሱ ማዘንበል ግድ ይሆናል ማለት ነው። ሐሜት ሲናገር መስማት ወይም አብሮ ማማት ዘፈን የሚሰማ ከሆነ አብሮ ዘፈን መስማት የአላህን ስም ዝክር ማያወርድ ከሆነ ማይሰግድ ከሆነ ከአጅነቢ ጋር የሚደባለቅ ከሆነ እነዚህም ሙንከሮች በሙሉ የማንከለክለው ከሆነ እርሱን መምሰል የማይቀርልን ነገር ይሆናል። ይህ ለጓደኝነት የምንመርጠው ሰው ኢማን ያለው ሰው መሆን አለበት። ኢማን ካለው ዘውትር ስንገናኝ ንግግሩ ቁርአንና ሐዲስ የሞላበት በአላህ በየጊዜው የሚያስታውሰን ይሆናል ማለት ነው። ሰዎች ጓደኛን ሲመርጡ ሷሊህ የሆነ ጓደኛ መምረጥ አለባቸው። ሰይድና ሳህለ አንድ ቀን መንገድ እየሄዱ ሳሉ ወንበዴዎች መንገድ ላይ ጠብቀው የጫኑትንም ሸቀጥ ምግባቸውንም ዘረፏቸው። በዚህ ጊዜ የጠራራ ሰዓት ስለነበር ወንበዴዎቹ ከሰይድና ሳህለ ዘረፉትን ምግብ ቁጭ ብለው ሲበሉ የወንበዴዎቹ አለቃ ራቅ ብሎ ቁጭ ብሎ ነበር። ሰይድና ሳህለም ወደ እርሱ መጡና ለምንድን ነው ከነርሱ ጋር የማትበላው ብለው ጠየቁት። የወንበዴዎቹ አለቃ አታቅም ወይ ዛሬ ሐሙስ ነው እጾማለሁ አለ። ሰይድና ሳህለም ተገርመው አጀበን ሊሱን የሱም ብለው ተናገሩ። አጀበን አሉ። ወንበዴ እንደዚሁ ደግሞ ይጾማል በማለት ተገረሙ። ይህም የወንበዴዎቹ አለቃ ያ ሳህል አለ፣ አላህ ላይ ሁሉንም በር አልዘጋም ብዬ ነው። አንድ ቀን አላህ ከማረልኝ ተውባ ካደረገልኝ በዛ በር ገባለው ብዬ ነው ይህን በር የከፈትኩት አለ። ሰይድና ሳህል ከብዙ ዓመታት በኋላ አንድ ቀን ጠዋፍ ሲያደርጉ ይሄ ሰውዬ ጠዋፍ እያደረገ ድምፁን ከፍ አድርጎ እያለቀሰ አላህን ሲለምናዩትና አንተ ያ የወንበዴዎቹ አለቃ አልነበርክም ወይ ብለው ሲጠይቁት አዎ እኔም አልነገርኩህም ወይ በአንዱ በር ወደ አላህ ገባለው ብየሃል ነበርም ወይ በማለት መለሰላቸው። ሶስተኛ ቀልብን የሚገለው ነገር ከፍረቱን ነው። ከመጠን ያለፈ እንቅልፍ ልብን ይገላል። እንቅልፍ የሚያበዛ ሰው ብዙ ዚክሮች ኸይራት የሆኑ ስራዎች ያመልጡታል። ጧት ሲነሳ አርፍዶ ፀሐይ ከወጣች በኋላ ነው የሚነሳው። ቀን ላይ ይተኛል፣ ማታ ሌሊቱ ሙሉ በማያስፈልግ ነገር ያመሻል ማለት ነው። በተለይ በማታ ከኢሻ በኋላ የሚሄዱ ሰዎችን በአንድ ሐዲስ ላስታውሳቸው ፈልጋለሁ። ኢነ ሊላሂ መኽሉቃቲን የሲሩነ ፊል አርድ ፈአቅሉ ሰይረ ፊል ሌይል። ለአላህ ፍጡራኖች አሉ ሌሊቱን የሚዘዋወሩ፣ ሌሊት ውጭ ወጥታችሁ መዘዋወርን ቀንሱ ብለው ረሱል ሰለላሁ ዐለይሂ ወሰለም አዘውናል ማለት ነው። ከኢሻ በኋላ እንግዲህ የሰው ቤትም ዚያራ መሄድ የለብንም፣ ገበያም መውጣት የለብንም፣ መንገድ ላይ መሄድ የለብንም። ከኢሻ በኋላ እቤት ከቤተሰቦቻችን ጋር መገኘት አለብን። አራተኛው ልብን ከሚገሉ ነገሮች ከስረቱል አክል፣ ከመጠን በላይ መብላት። አንዳንድ ሰዎች ለምግባቸው ጊዜ የላቸውም፣ ሲበሉም ደግሞ ከመጠን በላይ ነው የሚበሉት። ሁላችንም እንደምናውቀው አንድ ሶስተኛው ለምግብ፣ አንድ ሶስተኛው ለውሃ፣ አንድ ሶስተኛው ለመተንፈሻ። እንደዛ አድርገን ነው መተው ያለብን። ብዙ መብላት የአላህ ባሪያዎች የሷሊሆች ባህሪ አይደለም። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ሰይድና ዓልይ ጋር ሲሄዱ በዛን ጊዜ በሩ በቀላሉ የሚከፈት ነበር። ረሱል ሰለላሁ ዐለይሂ ወሰለም በሩን ከፍተው ሰይድና ዓልይ ቤት ሲገቡ ሰይድና ዓልይ ዳቦና ውሃ በጨው ዘይት ደግሞ በሌላ ሰሃን አድርገው በሁለቱም እያጠቀሱ ሲበሉ አዩዋቸው። ረሱል ሰለላሁ ዐለይሂ ወሰለም ተገርመው ሰይድና ዓልይን ወቀሷቸው። አንድ ምግብን በሁለት ምግብ እያጠቀስክ ትበላለህ፣ ያ ዓልይ አንተ ሙስሪፍ ነህ አሉት። ዛሬ እኛን እንግዲህ ሱፍራችንን ቢያዩት ረሱል ሰለላሁ ዐለይሂ ወሰለም ምን ይሉናል ማለት ነው። አምስተኛውና የመጨረሻው ዑለማዎች ልብን ያበላሻል፣ የልብን ኢማን ያዳክማል ብለው ያሉት ቅለት ልሁዱር መጃልስ ልዕልም፣ ሰዎች የዲን ትምህርት የሚሰጥበት ቦታ ላይ መገኘት ሲያቆሙ ልባቸው እየሞተ ይሄዳል። አንድ ሙስሊም በሚቻለው መጠን ከጅምዓ ኹጥባ ሌላ አንድ ወይም ሁለት መጃልስ ልዕልም መገኘት አለበት ማለት ነው። እኛ ሙስሊሞች እንግዲህ ከዚህና ከመሳሰሉት ልብን ከሚገሉ ነገሮች ተጠብቀን አላህ በቁርአን ላይ እንዳለው ኢላ መን አተላህ ቢቀልብን ሰሊም እንዳለን ሆነን መገኘት አለብን። የመጀመሪያው የረሱል ሰለላሁ ዐለይሂ ወሰለም ሸፋአ ባለፈው የሂሳብ አጀማመር ላይ እንዳየነው ነቢያቶች በሙሉ ሂሳብ እንዲጀመር አላህ ዘንድ አማላጅ እንዲሆኑ ተጠይቀው እኔ መሆን አልችልም፣ እኔ እንደዚህ አድርጌያለሁ፣ እኔ መሆን አልችልም፣ እኔ እንደዚህ አይነት ጥፋት አለብኝ፣ እኔ መሆን አልችልም እያሉ ወደ ረሱል ሰለላሁ ዐለይሂ ወሰለም እንደመሯቸው አይተናል። ረሱል ሰለላሁ ዐለይሂ ወሰለም አና ለሃ እያሉ ወደ አላህ ዘንድ በመሄድ አላህን ስጁድ ውስጥ ሆነው ሂሳብ እንዲጀመር አማላጅ እንደጠየቁ አይተናል። ይህ ሸፋዓ እንግዲህ ሸፋዓቱ ልአማ ይባላል። ለምንድን ነው ሸፋዓቱ ልአማ የተባለው? ይህ ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ የጠየቁት ለኡመታቸው ብቻ ሳይሆን ለሁሉም ኡመት ነው። ለነቢዩላህ ኑህ ኡመት፣ ለነቢዩላህ ኢብራሂም ኡመት፣ ለነቢዩላህ ሙሳ ኡመት፣ ለነቢዩላህ ዒሳ ኡመት፣ ለኡመታቸውም ጭምር ነው ማለት ነው። ሁለተኛው ሸፋዓ ደግሞ ሸፋዓቱ ሊመን ኸፈት መዋዚንሁም። ሁለተኛው ሸፋዓ ሚዛን አጠገብ ሆነው ባለፈው ሳምንት እንዳየነው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከኡመታቸው ውስጥ አንዳንድ ሰዎች ሐሰናታቸው ቀሎ ማዕሲያቸው ከብዶ በሚገኝበት ጊዜ ረሱል አለይሂ ሰላቱ ወሰላም ወደ ሚዛኑ ይመጡና አንድ ካርድ ያስቀምጡለታል። ይህን ካርድ ባየ ጊዜ እንግዲህ ምንድነው ይህ ካርድ በማለት ይጠይቃል። ረሱል ሰለላሁ ዐለይሂ ወሰለም በዱንያ ላይ እኔ ላይ ሰላት ስታበዛ የነበረው ተጠራቅሞልህ እዚህ የሐሰናት ሚዛን ላይ ተቀምጦልህ ነጃ ወጥተሃል ብለው ያበስሩታል። ሶስተኛው ሸፋዓ ደግሞ አሽፋዓቱ ሊመን ሩኪበ ቢሂም አለ ሲራጥ። ይሄ ሸፋዓ እንግዲህ የሚሰጠው ሲራጥ ላይ ሲሆን ረሱል ሰለላሁ ዐለይሂ ወሰለም ሲራጥ አጠገብ ሆነው አንዳንድ ሰዎች ከኡመታቸው ውስጥ ጀሃነም ውስጥ ከሲራጥ ላይ ወድቀው ሊገቡ ሲሉ ሸፋዓ እየሆኑላቸው ነጃ እንዲወጡ ጀሃነም እንዳይገቡ ይከላከሏቸዋል ማለት ነው። አራተኛው ሸፋዓ ደግሞ አሽፋዓቱ ሊመን ዩምናዕ ሚነ ሹርብ አልሐውድ። ባለፈው ደርሳችን ላይ እንዳየነው የሐውድ መጠጥ ወይም ወንዝ ስፋቱ ከየመን እስከ በስራ ኢራቅ ድረስ ነው ብለናል። ርዝመቱን እንግዲህ አላህ ነው የሚያውቀው። ሐውድን የጠጣ ጀነት መግባትን ያረጋገጠ ሰው ነው። እዚህ ላይ ሸፋዓ የሚያስፈልጋቸው የረሱል ሰለላሁ ዐለይሂ ወሰለም ኡመቶች ሐውድን እንዳይጠጡ ተከልክለው ወደ ጀሃነም የሚላኩ ሰዎች ናቸው። ረሱል ሰለላሁ ዐለይሂ ወሰለም በዚህ ጊዜ ለአንዳንድ ሰዎች እንደየ ኢማናቸውና ስራቸው ለአንዳንዶቹ ሸፋዓ ያደርጋሉ። በመጨረሻም እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ ለማድረግ ሞክረው አላህ የሚከለክላቸው ሰዎች አሉ። እነዚህም ከኡመታቸው ውስጥ ሸፋዓ እንዳይደረግላቸው የሚከለከሉበት ከባእር የሚባሉትን ማዕሲያዎች የሰሩ ሰዎች ናቸው። እነዚህንም ከባእር የተባሉ ማዕሲያዎችን ሰርተው ተውባ ሳያደርጉ የሞቱ ሰዎች ናቸው። እነዚህ ከባእር የምንላቸው ማዕሲያዎች አሽርኩ ቢላህ፣ ወቀትሉ ነፍስ ሰው መግደል፣ ወዑቁቅ ልዋሊደይን የእናትና የአባት ሐቅ፣ ወቀውሉ ዙር በሐሰት ሰው ላይ መመስከር፣ ተርኩ ሰላ ሰላትን መተው፣ ዚና ዚናን መስራት፣ አስሕር ስሕርን መስራት ብቻ ሳይሆን ስሕር የሚሰራ ሰው ጋር መሄድ ራሱ አላህ ዘንድ በጣም ትልቅ ማዕሲያ ነው። ይህንና ሌሎቹን የመሳሰሉትን ማዕሲያዎች ሰርተው ተውባ ሳያደርጉ የሞቱ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ ሊያደርጉላቸው ቢሞክሩ አላህ ይከለክላቸዋል። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ደግሞ ሸፋዓ የሚያደርጉት አንቢያዎች ናቸው። ነቢያቶች ሸፋዓ ያደርጋሉ ለሰዎች። ከዚያም ዑለማዎች፣ ዓሊሞች። እነዚህም ዓሊሞች እንግዲህ ለአላህ ብለው የሚናገሩ ሲናገሩ አላህን በስተቀር የማይፈሩ በጣም እኽላስ ያላቸው ዑለማዎች ናቸው። ሌሎቹ ደግሞ አሽሁዳ ሸሂዶች። ሸሂዶች እንግዲህ ለቤተሰቦቻቸውና ለሚያውቋቸው ሰዎችም ሸፋዓ ያደርጋሉ። ወቃሪኡ ልቁርአን ቁርአንን የሚቀራ ብቻ ሳይሆን ቁርአን ላይ ባለው የሚሰራ ሀያቱ በሙሉ ቁርአን የሆነ እንደነዚህ አይነት ሰዎች ቁርአን ላይ በተደነገገው ሕግ በሙሉ የሚሰሩ ቃሪዎች ያንን ቀን ሸፋዓ ያደርጋሉ። ወልሙአዚኑን አልሙህተሲቡን ሊወጅህላህ ሙአዚኖች። ሙአዚኖች እንግዲህ ደሞዝ የሌላቸው ሙአዚኖች ለአላህ ብቻ ብለው አዛን የሚያደርጉ ሰዎች እነዚህ የውመል ቂያማ ቀን ሸፋዓ ያደርጋሉ። እንዲያውም የሙአዚን ቦታ የውመል ቂያማ ቀን አጥወሉ ናሲ አዕናቀን የውመል ቂያማ፣ አንገታቸው በጣም ረዝሞ ራሳቸው በጣም ረዝሞ የውመል ቂያማ ቀን የሚታዩት ሙአዚኖች ናቸው። ወየዱ ላሂ አላ ራእስ ልሙአዝን ሐታ የፍሩግ ምን አዛኒህ። ረሱል ሰለላሁ ዐለይሂ ወሰለም ምን ብለውናል? ሙአዝን አዛን አድርጎ እስኪጨርስ ድረስ የአላህ እጅ ከራሱ ላይ አይነሳም አሉ። የመጨረሻው ደግሞ ለሰው ልጆች ሸፋዓ የሚያደርጉ አማላጅ የሚሆኑ አላህ ዘንድ صالح የሆነ ጓደኛ በየውም القيامه ቀን ሸፋዓ ያደርጋል ማለት ነው። رسول صلى الله عليه وسلم يهناس ملكته سيناغرو اكثروا من اخلاء الصالحين فان لكل مؤمن شفاعه دنيا لاي صالح كهونو غادنياوچ ابزو صالح يهونو غادنياوچن ابزو علو فان لكل مؤمن شفاعه لياندندو مؤمن صالح يهونو غادنيا صالح يهونو وندم ሸፋዓ እንዲያደርግ ይፈቀድለታል ብለው ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ولا تخزني يوم يبعثون يوم لا ينفع مال ولا بنون الا من اتى الله بقلب سليم وان وفقك الله لان تقوم ليله فقد احب الله ان يراك واقفا بين يديه والله ان خطواتك لماء وضوئك فيغسل الله بها ذنوبا قد قلت ثم خطواتك الى مقام صلاتك ثم وقوفك بين يدي ربك وانت تقول بعد التكبيره الاحرام وجهت وجهي للذي فطر السماوات والارض حنيفا وما انا من المشركين قل ان صلاتي ونسكي محياي ومماتي لله رب العالمين بذلك أمرت وأنا أول المسلمين ثم يفتح الله عليك تقرأ الفاتحة ثم تتوخى وما عليك لو أخذت وأعدت وبدأت قول الله جل وعلا في الشعراء ولا تخزني يوم يبعثون ولا تخزني يوم يبعثون إخواني وأخواتي ሁላችንም በሰላታችን ላይ በስጁድ ላይ ሆነን ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم ይህንን እናብዛ إن شاء الله በሚቀጥለው ሳምንት ያላህ ፈቃድ ከሆነ ስለ ስራት ይጀላችሁ ቀርባለሁ። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته حمد عباده الشاكرين الذاكرين حمدا يوافي نعم الله علينا ويكافئ مزيده وصلاه وسلاما على المبعوث رحمه للعالمين سيدنا محمد اللهم صل وسلم وبارك عليه صلاة وسلاما دائمين متلازمين الى يوم الدين اما بعد ادماجوچاچن السلام عليكم ورحمه الله وبركاته ዛሬ የምናየው የዳሩል አኺራ ጉዳይ كبد ديالنو يهم بيوم القيامة كان يتسبسب وخلق بمولو صراط لاي ومهد مالتنو يوم تكون السماء إخواني وأخواتي إنيا مسلموج بك أمبيانس أسرى سبات تجيزي إهدنا الصراط المستقيم إن لالن الله بدنيا لي كأتتن يوم من قد إندي مران اللهن بك أن أسرى سبات تجيزي إيات أيك أن ولن النامشالن بونتو جن سراتشن كزي كأتتن يوم من قد كوتا بآخرا لاي سراط لاي لمهيد كبادنا تفتاتين لهون ابني جلال سيدنا أبو هريرة رضي الله عنه عند زقبوت عندك أن رسول صلى الله عليه وسلم كصحابة وشكاراتك أمتعو هلت مسمرو جمريت لاي أسمرو عندن يوم مسمر اندالة عندك أتتن يوم مسمر اندالة توت يهنن منالوت هذا صراط الله المستقيم يهي يا الله كتتن يوم انقد نعلو هلتن يوم مسمرقن كاقرانا كاك انيبا كل كرنج عفوش كزيام كزيام كزيام كزيام اياد الرقو كرنج عفوش عاد الرقو اللاچو يهن نمنالوت وهذه طريق الشيطان يهي የሸይጣን መንገድ ነው አሉ። አንድ መስመር ብዙ ቅርንጫፎች አሉት። على كل ناصية الطريق يقف الشيطان በያንዳንዱ ቅርንጫፍ ዳር ላይ ሸይጣን ቆሞ የአላህን ባሪያ ወደ ጥፋት ይጠራዋል ማለት ነው። ይሄ ማለት እንግዲህ የአላህን መንገድ ተከትለው ሲኖሩ የነበሩ بيوم القيامة كان صراط لاي بك اللالو تاقوزو جنتي قبالو يشيطان منقد يتكتلو دقمو كصراط لاي ودكو جهنم استي قبالو عندي الله باريان قدي الشيطان الساستوت وديا ودا الله كالتملس يا مجمريا يا الساساتو شيطان ودا ليلة شيطان يستلالفو يهيا الله باريا يزيهن يهولتن يون شيطان تأزاز كفز أملت ودليل سستن يا شيطاني يستلالفو بند زينة نيتا يا الله باريا كبائر يمبالو معصيا وستن ديقبا وينم كزام يبلت أدقمو با الله مامنن اسكي كدرس شيطانو چي كبابلو تا إنيا يا رسول صلى الله عليه وسلم أمتوج منقد اندان نسيت يا شيطان منقد اندان نكتل رسول صلى الله عليه وسلم أستنك قونال تركت فيكم ما إن تمسكتم به لن تضلوا بعدي أبدا إني لن أنتهلت نقروش انتشالو إن الزهن نقروش بتبك كيازاتشو كانيبو هلا عتساسات منقد عيت أفاتشو مالو النزيم ولت نقرو تشنسي نقرو كتاب الله وسنتي يا الله ان كتاب الناس الناين ان انت محل تتش ألف يالو بتبك كهازا تشهوت من قد أتستم مالو بليلة حديث لاي دقمو فمن سار على صراط المستقيم في الدنيا سار على طريق المستقيم سريعا في الآخرة بدنيا لاي بتكلن يو من قد يتقوازا يوم القيامة كان منم سايفرا بفتنة صراط لاي يالفالالو رسول صلى الله عليه وسلم سلا صراط سيناقرون جسر مدروب فوق جهنم جهنم لاي يتزرق قادل دينوالو سلزهم سرات سنناغرو أحد من سيفي أحدكم كنانت سيف بتام يسالنو علو ولكنها على المؤمن كالواد الفسيح لمؤمن دقمو اللهم بتكلن يا من قد يتقزا بسرات المستقيم لا يهيدا يسفى من قد هونو يالفبت اللالو أهون سووش ود سرات عمرتو خلقو بملو سرات لا يوتو با الله كفرو ينبرا بملو كسرات ايا ودك اسرقف رسول صلى الله عليه وسلم اندنقرون سووش اللو يفرالو ودعوة عند الصراط من الملائكة والأنبياء ملائكة وجنا أنبياء وج صراط أتقب هنا الله نمي لمنوت يا رب سلم سلم يا رب سلم سلمنا يا الله عدنا يا الله عدنا يالو لراسات الله نمي لمنالو صحابة وجميهن ندسمر رسول صلى الله عليه وسلم انسيت ايقو حتى انت يا رسول الله انتم اندزي بلا تلمنا الله وي بلو طيقواچو قال حتى انا لا دعوة لي الا يا رب سلم سلم يا رب سلم سلم انين بهون انكوان علو اندزيو اند ملائكة وچونا انبياء وچو يا رب سلم سلم يا رب سلم سلم لالو علو قتلهم سيناغرو تكتايوچي سرات لاي مشاغر اقطواچو كتاچ يالو يجهنم اسات ولافن ليقلباچو سيموكر انزين يودقوت مؤمنوچ بدق ادرغاچو الله علو سيدنا جبريل ميمطانا انين كزي درغيت ليغتاين سيموكر يا ربي امتي يا ربي امتي بيچو الله علو يا ربي الله سبحانه وتعالى يا رسول صلى الله عليه وسلم انت الرئيس ماننا لجبريل دعه يا جبريل محمد انتهوي لنا يا الزوال رسول صلى الله عليه وسلم مكتلو سنناقرو الله يتراجونا قف هنا يا محمد نا ازي صراط اتقب قوم فما كب على الصراط فخذ بيدك الى الجنة من يوم سو كأمته كسرات لا يودكو ودى جهنم سيدفا عنسته ودى جنة أسقب بمالت الله شفاعه نفقد الله جوال سرات لا يمسد أو شفاعه يهني مسلا بزي سرات لا يدقمو رسول صلى الله عليه وسلم اندنقرون عليه كلاليب كحسك السعدان ازي سرات لا شوخ ياللبت منطقو جالو علو منطو مالت سقا بيت سقا يمسك البت بهولتهم جعف لا يتتعممو برات مالتنو عندو منطو كتلك انتو يتنسا اسكا قماش مليون سو با عند قزيت الفو جهنم وست ايما ورور چلو تعلو ايان داندو كلاليب ويم منطو بتلا يمعسي على يتوسننو በልባቸው ውስጥ ትንሽም ብትሆን ክብር ወይም ኩራት የነበረባቸው ሰዎች እየመረጠ እየለቀመ ጠልፎ جہነም ውስጥ ወረወራቸዋል ነሚማ ወይንም የሰውን ስጋ ሲበሉ የነበሩ ሰውን ሲያሙ የነበሩትን በሙሉ እየመረጠ ለቀማ አድርጎ جہነም ውስጥ ይከታቸዋል ታሪኩ ሰላ የነበሩ ሰላትን የሚያቆሙ የማይሰግዱ አንዴ የሚሰግዱ አንዴ የሚያቋርጡትን ሰዎች እየመረጠ ጠልፎ ጀሃነም ውስጥ ይከታል። አላህ ከዚህ ቀን ከዚህ ፍትና ይጠብቀን። በዚህ ስራት ላይ ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ሰባት ኬላ መፈተሻ ኬላዎች አሉ። የመጀመሪያው ኬላ የተውሂድ ኬላ ይባላል። እዚህ ላይም መላእክቶች የአላህን ባሪያ ያቆሙና ማ ረብክ ማ ዲኑክ ማን ነብዩክ ይያሉ ይጠይቁታል። እነዚህን ጥያቄዎች በትክክል በዱንያ ላይ አምኖበትና ሰርቶበት ከሆነ አሁንም በአኺራ ላይ በትክክል ይመልስና ነጃ ይወጣል። ከዛም ወደሚቀጥለው ኬላ ያልፋል። በአላህ የማያምን ወይም በስመ ሙስሊም ዱንያ ላይ ሲኖር የነበረ ያንን ኬላ ሳይልፍ ከስራጥ ላይ ወድቆ ጀሃነም ይገባል። የሚቀጥለው ኬላ ደግሞ ቀንጠረቱ ሰላ የሰላት ኬላ ነው። በዚህ ኬላ ላይ ሰውየው ስለመስገዱ ብቻ ሳይጠየቅ ረሱል ሰለላሁ ዐለይሂ ወሰለም እንዳሳዩን ሰግዷል ወይ፣ ሰላት ውስጥ ስለነበረው ኹሹ የሰገደውስ ሰው እንዲያየው ነው ወይስ አላህን ፍራቻ ነው የሰገደው? ይህ ሁሉ ይመረመራል ይታይለታል ማለት ነው። በተለይ ሰላት የምንሰግድ ሰዎች ሰላት ላይ ኹሹ ማድረግ ይኖርብናል። ኹሹ ማለት ሌላ ነገር ስለ ሌላ ነገር ማሰብ የለብንም። አላህ ለነብዩላህ ሙሳ ሲነግራቸው ያ ሙሳ لا استجيب لعبد لسانه معي وقلبه مع غيري يا موسى اني لمانኛውን ባሪያዬ ምንም ነገር አልሰማውም ወይም ለመናውን አልቀበልም ማለ። ምላሱ ከኔ ጋር ልቡ ግን ከሌላ ጋር የሆነውን ለመናውን አልቀበልም አልሰማውም ማለ። የሚቀጥለው ኬላ ቀንጠረቱ ሰውም ጾምን እንግዲህ ሁላችንም አልহামዱሊላህ እንጾማለን። ሌሎች ሰዎች የተለያየ በሸርዑ ውስጥ ያልተፈቀደላቸውን ሩክሳ ያደረጉ የሚፈቱ ሰዎች እዚ ላይ ትልቅ ፈተና ይገጥማቸዋል። من افطر يوما عامدا في رمضان لا يجزيه صوم الدهر كله عند سو ካለምንም ሸርዑ ሳይፈቅድለት ካለምንም ምክንያት ያፈጠረ እንደሆነ አመቱን በሙሉ ቢጾም ያችን ቀን መመለስ መተካት አይችልም አሉ። እኛ ለምንጾመው ደግሞ ጾማችን ምን ያህል የተስተካከለ ነው? ከምግብና ከውሃ ተከልክለን ሰው ከማማት እንከለከላለን ወይ? ከውሸት እንከለከላለን ወይ? አላህ ያልፈቀደልንን ነገር ከማየት እንከለከላለን ወይ? ሰውን ከማስከፋት ቤተሰቦቻችንን ሚስቶቻችንን ባሎቻችንን ከማስከፋት እንቆጠባለን ወይ? ይህ ሁሉ በዚህ ስራጥ ላይ ቀንጠረቱ ሰውም ላይ የሰውም ኬላ ላይ ይመረመራል ይፈተሻል ማለት ነው። አምስተኛው ኬላ ደግሞ ቀንጠረቱል ሐጅ የሐጅ ኬላ ነው፣ የፍተሻ ኬላ። ሱብሃንአላህ። عندي الله باريا لحج سنسا جنزبو كيت نو يمطاو حلال نو حرام نو تنشم بتون 1 دولار 1 بر 1 درهم حرام كاللبت راسون ممرمر عللبت معنات نو بزي حج لايم كسوچ غار يما يكراكر يما يطالا ان اللهن كمياسقطا نغروش بمولو رقو يغنيال وي سيدنا عطاء ابن رباح حج بهدوبت غزي عرفان ولو كذا ود مكه تملسو طواف كادرغو بهالا تنش دكمواچو انقلف شلب ادرغاچو كزيام هلت ملائكاوچ متتو اساچو فيلفيت متتو يتياهيقو نبر اندنياو ملائكا لليلو ملائكا كم حج البيت هذا العام بزي عمد ስንት ሁጃጅ እዚ ቦታ ላይ ተገኝቷል ብለው ተጠያየቁ። ሁለተኛው መላእካ 600 አልፍ ሁጃጅ አለ። 600 ሺህ ሁጃጆች ናቸው የተገኙት ብሎ መለሰ። ጠያቂው መላእካ መልሶ ሲጠይቅ ወከም ቀበለ ረበና منهم አላህ ጌታችን ከስንቱ ነው ሐጁን የተቀበለው ብሎ ጠየቀ። ሁለተኛው መላእካ ሲመለስ ማ ቀበለ ኢላ ምን 6 ካለ 6 ሰዎች በስተቀር ከሌሎቹ አልተቀበለም። 600 ሺህ ሰው ነው ሐጅ ያደረገው። አላህ ከ600 ሺህ ውስጥ የተቀበለው 6ቱን ብቻ ነው ብሎ መለሰ። ይህ ክስተት እንግዲህ ያ اخواني واخواتي በታቢዒኖች ጊዜ ነበር። በአሁኑ ዘመን ምን ሊሆን ነው? ሰይድና አጣ ኢብኑ ረባህ ይህንን ነገር ካዩ በኋላ ከንቅልፋቸው ባንነው ተደናግጠው በርግገው ተነሱ። ከዚያም አካባቢያቸው ላሉ ሰዎች በሙሉ እባካችሁ ዱዓ አብዙ ብለው በጣም አጠበቁባቸው። አላህን ለምኑ ወደ አላህ አልቅሱ ብለው ሁሉንም ሰዎች መከሯቸው። በሚቀጥለው ቀን ሰይድና አጣ ኢብኑ ረባህ እንደዚሁ እንቅልፍ ሸለብ አደረጋቸውና እነዛ ሁለት መላእካዎች ደግመው መጡባቸው። ከዚያም ጠያቂው መላእካ ስንት ነው ዘንድሮ ሐጅ ያደረገው ብሎ ጠየቀ። እንደ መጀመሪያው መልስ 600 ሺህ ነው ብሎ መለሰ። አላህ ከስንቱ ተቀበለ ብሎ ሲጠይቅ አሁንም ከ600 ሺህ ውስጥ 6ቱን ብቻ ነው የተቀበለው ብሎ መለሰ። ከዚያም ጠያቂው መላእካ لكن هذا قليل አለ። ይሄማ በጣም ትንሽ ነው፣ ከ600 ሺህ ውስጥ 6ቱን ብቻ አላህ ከተቀበለ በጣም ትንሽ ነው ጥቂት ነው አለ። لكن ربنا الكريم أعطى لكل واحد منهم 100,000 ነገር ግን አላህ ከሪም ለጋሹና አዛኙ ጌታችን አለ ለስድስቱም ለያንዳንዱ 100 ሺህ ሁጃጅ እንደ ሸፋ አድርጎ ሰጥቷቸዋል። ለነዛ ለተቀበላቸው ለስድስቱ ሰዎች 100 ሺህ ሰዎች በነርሱ ሰበብ ሐጃቸው መቅቡል እንዲሆን 100 ሺህ ሰጥቷቸዋል ብሎ መለሰ አለ። ስድስተኛው ኬላ ደግሞ ቀንጠረቱ ለእክትሳል ወልውዶ። እዚህ ኬላ ላይ ደግሞ ሰዎች ስለ ውዱዓቸው ይጠየቃሉ። ውዱዓህን በትክክል አድርገሃል ወይ ተብለው ይጠየቃሉ። ከጀናባም ስለ መታጠብ ይጠየቃሉ። እኽዋኒ ወአኸዋቲ ጀናባን ቶሎ ማውረድ በዲናችን በጣም የተወደደና የተነገረ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም በነገሩን ሐዲስ ላይ ሚዕራጅ በሄዱበት ወቅት ማለት ነው ወራአይቱ ረጁላ ሚን ኡመቲ አንድ ሰውን ከኡመቲ አየኋሉ ወነብዩነ ጁሉስ ሐለቀን ሐለቀ ነብያቶች በክብ ክብ ሆነው ተቀምጠዋል ክብ ክብ ሰርተው ተቀምጠዋል ኩለማ ጃአ ኢላ ሐለቀ طريد ومنع منها كنذ نبياتوش غارا مقامت بفلقه قطر يكلكلال يبررال اذيام نبياتوش يالوبت كب بوتا لا سيهد يكلكلال يبررال اذام بيموكر يبررال فجاءه اسراءه بغسله من الجنابه فاجلسه في حلقه محمد يهسو ሁሉም ቦታ ተከልክሎ ሁሉም ነብያቶች ያሉበት ቦታ ላይ ተከልክሎ በዱንያ ላይ ሳለ ጀናባ በሚሆንበት ጊዜ በፍጥነት ተነስተው በመታጠቡ ረሱል ሰለላሁ ዐለይሂ ወሰለም ያሉበት ሐለቃ መጅሊስ ላይ እንዲቀመጥ ተደረገ በማለት ጀናባን በቶሎ የማውረድ አስፈላጊነትን ረሱል ሰለላሁ ዐለይሂ ወሰለም ነግረውና። ሰባተኛውና የመጨረሻው ኬላ ደግሞ አልቀንጠረቱል መዝለማ። ዱንያ ላይ ሰዎችን የበደልነውን ያስከፋነውን የሚመረመርበት የሚፈተሽበት ኬላ ነው። በዚህ ስራጥ ላይ ሰዎች በዱንያ ላይ ሰዎችን ያምሙት يواشوت كاترو يافرسوت ساون يبدلوت ياسكفوت ايان دانداجو الزابوتا لايت تيكالو يساونم حق غنزب اكا يوسدنا يالمن لسا الزاسرات لاين دال ملايكاوش وده جهنم مستيام لكتوتنا يا يوسد كوبر الزاياول الزاتاچنو يالو جهنم مست قبته اوت عنا ستويلوتنا جهنم اندي قبايا درقوتال بزيما قات عمي اخواني واخواتي يقلم هون يمنقست مسرابيتي مسارو سووج بمسرابيتو تليفون بيت سووشاچون عطان ناقرو إذن ساتاقنيو يمسرابيت مكينام متتاق أموكو هون بيت سووشاچون قادنيو چاچون چناچوه يفلقاچو بثبوتا عطهيدو الله بتنشون بتلقو ميت أي كانال متنقا قالبن ያንንቀን ስራጥ ላይ ማለፍ በተለያየ ሶስት አይነት ፍጥነት ይሆናል ሳሊም ወይንም አልሙሳሊም ወልመክዱሽ ወሙከርደስ ኢለናር ናጅም ሙሳሊም የሚባለው ከሁሉም ጥያቄና ሂሳብ የተጠበቀ ነው ስራጥ ላይ ሲሄድ ምንም አይነት መሰናከል አያጋጥመው እንደነዚህ አይነት ሰዎች እንግዲህ الله بقرآن لاي رضي الله عنهم وردوا عنه يالا چو ناچو الله يتدست باچو انسون با الله لاي يتدستو الله بسطاچو يتدستو مالتنو اندن زيان سووچ سرات لاي كالا من مسناكل يالفالو سرات لاي سيالفو اندان دوچو اندام برق يالفالو ليلوچو اندن نفاس ከዚያም ያነሱት ደግሞ እንደ ሰለጠነ ፈረስ ወይም በቅሎ ነው የሚያልፉት አልመክዱሽ የሚባሉት ደግሞ በዱንያ ላይ አንዴ ማዕሲያ ይሰራል አንዴ ተውባ ያደርጋል አንዴ ይሳሳታል አንዴ ሰዋብ ያገኛል እንደዚህ ያለ ኢማኑ እየወጣ እየወረደ ያለ ሰው አልመክዱሽ ይባላል እንደዚህ አይነቱ ሰው ስራት ላይ ሲሄድ የሚፈጅበት ዘመን ከአንድ ሺህ እስከ 2000 አመታት ነው አሉ። እንደዚህ አይነቱ ሰው ትንሽ ይፈጥናል ዱንያ ላይ እንግዲህ ኢማኑ ከፍ ባለበት ጊዜ ነው። ከዚያም ቀስ ይላል ኢማኑ ወረድ ያለበት ጊዜ። እንደዚሁ ደግሞ ስራት ላይ እንዳለ በላዩ ላይ ልራመደው የሞከረው መንጦ ጠለፍ ያደርገውና ጀሃነም ውስጥ ይነክረውና እንደገና ያወጣዋል። በዚህ ጊዜ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ይህ ያ አላህ ባሪያ ጀሃነም ተነክሮ በሚወጣበት ጊዜ ፈይጥላ ሚን ጀሃነም ከልፋህም ሰውዳ ከጀሃነም ተነክሮ ሲወጣ እንደ ከሰል ሆኖ ይወጣል አሉ። የመጨረሻው አካሄድ ደግሞ ሙከርደስ ፊናር የሚባለው ነው። ሙከርደስ ፊናር የተባለው ቀጥታ ስራጥ ላይ እንደወጣ ምንም አይነት ጥያቄ ሳይኖር ቀጥታ ወደ ጀሃነም የሚገባ ማለት ነው። እንደነዚህ አይነት ሰዎች እንግዲህ ካፍሮች ሙናፊቆች ሀያታቸውን በሙሉ እንደ እንስሳ ሲኖሩ የነበሩ ናቸው። ስራጥ ላይ ልክ መሄድ እንደጀመሩ ስራጡ ላይ ያለው ከላሊ ይጠልፋቸውና ጀሃነም ውስጥ ይወረውራቸዋል። አላህ ከዚህ ፈተና ይጠብቀን። اللهم ثبت اقدامنا فوق الصراط اللهم ثبت اقدامنا فوق الصراط اخواني واخواتي بميقتلو سامنت ان شاء الله سلا حوض يجلاچو قربالو سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته وعلى اشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين إخواني وأخواتي يا ألف راديو تداميوج سلام الله عليكم ورحمة الله وبركاته بلفو سامنت سلسرات انديت أسفري كبادنا تفتاتان يندهونا بدلك تملكتنان ዛሬ ደግሞ ሰዎች جنت ويم جهنم كمقباتاتشو بفيت يمي قوبنيو تنسفرا بسافيون نملكة تعلم عالتنو. الله سبحانه وتعالى بسورة الكوثر لاي إنا أعطيناك الكوثر. يا محمد إنيا كوثر ستنا حلالة. علماء كوثر بعربية قوانقوا صفة السروت هو الخير الكثير بزو خيراتوش ناتشو بلو فسره وطال. سيدنا أنس رسول صلى الله عليه وسلم سيطيقو كم عرضه يا رسول الله يا كوثر يا حود صفاته من ياهلي هنا البمالت رسول صلى الله عليه وسلم نيطيقال. رسول صلى الله عليه وسلم لسيدنا أنس سمل سلاتشو يا عندي سلت أنا بقلو يور من قد نو يمي فجوالو صفاتو عندي سلت أنا بقلو بصفاتو لك بهيد يور ياهل نو يمي قسق سوالو. بليلة حديث لا يدقمو يحاود صفا سنقرو رسول صلى الله عليه وسلم بين المدينة إلى بصرة بمدينة المنورة نا إراق وستبالو بصرة محكل ياللون صفات ياهلنو حاود يمي صفاو بلو تناقروال. بزيانك أنجدي هلوم نبياتوش يراساتشو يهون حاود اللاتشو. يهم مالت أنجدي يا نبي الله نوح حاود، يا نبي الله إبراهيم حاود، يا نبي الله موسى حاود، يا نبي الله عيسى حاود إيه تبالي ترال. رسول صلى الله عليه وسلم أهنم سنقروا لكل نبي حوض لهلم نبي حوض على با الله يامننا بنبيو چاچو يامنو ينبرو تكتايو چاچو إيهدو يميت أطبت حوض على چوالو. وسوف يرى الناس أيهم أشد ازدهاما. رسول صلى الله عليه وسلم الزلا أكلو يالوت من دنو كهلم نبياتوش حود كهلم أمت يني حود اشكد الدمنا زحما قرقر يسو بزات ياللبت يهونا البمالت تناقرو. وإني أدعو الله أن يكون حوضي أكثر الناس ازدهاما عليه. الله نلمنا اللو علو كأمتي وست بزوش وأبزانيوش حوضن انديات لك اللقوت كبزاتها شو يتنسى انديات لك اللقوت فلق اللو سلزي الله نلمنا اللو علو. اهون بليلة حديث لي أتمنى أن يكون حوضي أكثر واردا. اهون بليلة حديث لي رسول صلى الله عليه وسلم حوضا شو لي سووش اندي بزولا شو سيمنيو صحاباوش ميهن سمتو ستأيقو أتعرفنا على الحوض يا رسول الله حوض لي أمتوش إنما نندهونو تاك الله ويبما لتأيقو. رسول صلى الله عليه وسلم سملسو قال نعم أعرفكم أو أعقو أتشو هلو علو. قيل من أين انديتنا متاك أن يا رسول الله بلو تأيقو تردون علي غرا محجلين من أثار الودو. الزلان قدي علماء وشفسروا لن قرن محجلين مالت كودو آجو يتنسى فيتا چونا ودو يدرسبت يا ودو وها يدرسبت بوتاوش يميام امرو نج اج ملكت ياللبات شو بزيه مكنيات بيوم الكياماك ان امتين اوك آجو اللو بلو ملسو. يحاو دمتت انقدي من مسلال رسول صلى الله عليه وسلم من عينة افتنانا من عينة ملكن دالو عندم سايس كارونا قرونال. ماءها أشد بياضا من الثلج وهو كبردو يبلت أنجن علو. وأحلى من الأسل كمار يبلت أيت عفت أنا علو. عليه أكواب وأباريك الزالي كبايا وچنا إبريك وچ ببزاتي جنيا لوالو. أرات معزناتو چالوت بمجمريو معزن لاي سيدنا أبو بكر يقومالو بهولت تنياو لاي سيدنا عمر يقومالو سيدنا علي دغمو بسوس تنياو معزن لاي يقومالو سيدنا عثمان بأرات تنياو معزن لاي هونو ينبيون أمت يقبلالو مالتنو رسول صلى الله عليه وسلم دغمو كحود في اللفت هونو أمتاچون يقبلالو إخواني وأخواتي عندي الله باريان قدي سيدنا أبو بكر بالو بتبك كل متو حودن لتأتاسل سيدنا أبو بكر ودو سيدنا عمر نيت اللاندهون وينم سيدنا علي نيت اللاندهون ويم دغمو سيدنا عثمان سيت ألا ينبرك هنا سيدنا أبو بكر آيات التوتم اندزيو دغمو سيدنا عمر قامتو سيدنا أبو بكر بدنيا لهونو يتألا ينبره يساد بينبره كهونا سيدنا علي وينم دغمو سيدنا عثمان سيساد بويم سيتألا ينبره كهونا سيدنا عمر بني بكل قبطة أتتام بلوي كالكلوتال انجدي يه مالت من مالت نو كأرات تو صحابة وچو تلالك وچو صحابة وچوست آن دونيت ألا كهونا آن دا چوم حود كربون دي تطا اي فقدو لتم مالتنو بزي حود متطلاي اجيك بتام يميابرو يمياب لچ اللچو كوبا ياوچنا ابريكو چالو بزاتا چونم رسول صلى الله عليه وسلم سيگل صلن كعدد النجوم السماء بسمايلا يميتايوتن يكوكبوچن بزات ياكلالالو يهم مالت قطراچو ودريلو مالتنو بتام بزات ياللاچو كوباياوچنا ابريكوشناچو زابوتا لا يالوت يا حود متطلاي اربع عينت انغدوچ يمطالو على رسول صلى الله عليه وسلم الله كنزي انغدوچ اندو يادرغن ان شاء الله يا مجمرياو قالو አንደኛው የእንግዳ ክፍል ራሳቸው ወደ ሐውድ መጡና በእጃቸው የሐውድን መጠጥ እየወሰዱ ይጣጣሉ ከዚያም ከፍ ያሉ ደረጃቸው ከፍ ያለው ደግሞ መላእካዎች ያጠጧቸዋል ሱብሃንአላህ መላእካዎች እኔ ላጠጣ ያሉ ያአላህ ባሪያ ላይ የነብዩ መሐመድ উম্মት ላይ እየተሽቀዳደሙ በኩባያ የቀዱላቸው ያጠጧቸዋል ከነዚህም ደግሞ በኢማናቸውና በዲናቸው ከፍ ያሉ ደግሞ ረሱል ሰለላሁ ዐለይሂ ወሰለም በእጃቸው እየቀዱ ያጠጧቸዋል ማለት ነው አራተኛውና የመጨረሻው የሐውድ መጠጥ እንግዶች يا الله بارياوچ ودا حوت سيمطو ملائكاوچنا رسول صلى الله عليه وسلم لياططواچو اشقداددمالو الله سبحانه وتعالى يطارانا يا محمد يا ملائكتي دعوني وعبدي هذا يا محمد يا ملائكتي اباكاچو انزيم بارياوچين لني تواجو يلال فقد وعدتهم أن أسقيهم أنا بنفسي إني راسي لا تتاجو قال قبيتش الله جوالو يلال لزهم بصورة الإنسان لاي وسقاهم ربهم شرابا طهورا جيتا جوم ያቺ የጠራችሁ መጠጥ አጠጣቸው ብሎ አላህ በሱረቱ ልኢንሳን ላይ ገልጾልናል ማለት ነው ፈአዲል ጀና ላ ይድኹላ ኢላ ጠይቢን كما قال الله جل وعلا في سورة الزمر ان الملائكة ينادون اهل الجنة فيقولون سلام عليكم طبتم فادخلوها خالدين إخواني وأخواتي عندي الله باريا كملائكة إج يحود متأت من أن يتعدلنا وسن النبر كزيام كرسول صلى الله عليه وسلم إج يمتأت دقمو من أن يتعدلنا وبلنا أهون دقمون داينو كالله إج يحود متأت يمتأتو درجاتو من أن يكفيالنا فالله زند انديت يتوددوناتو اللهم اجعلنا منهم اللهم اجعلنا منهم اخواني واخواتي يا حود لا تئنت انجدي يا مجرشاو يا سو لجوج مدرشاچو يميتاوقبت معرفه بوتا نو كزي بوحالا يميقراو انجدي دخول الجنه او النار جنت ويم جهنم يا مغبات كوداي نو يقراو سلازي انجدي عندي الله باريا يحاو دمتت سيتتا سوست نگروچن ياغنيال عندنياو جنت مغباتن ياراغاغطال يانن هولو مسناكل الفو كقبر موطاتن ودا ارض المحشر مهيدن لبزو غيزي ارض المحشر لاي مقومن الفو ميزانن صراطن الفو اهون دمو حود لاي درسوال حود لاي اندادرسا كهود متطلا يتطا اندهونه جنت اندمي غبا يارغاغطال كنزيا كسوستوم ترفاتوچ وست انغدي كهود متط يتطا اندهون جنت مغباتون يارغاغطال ሁለተኛው ترفات دغمو عندي الله باريا يا هود متط اندتطا فيتو يقيرال فيتو لاي نعيم ويم دلوت مچوت باند غزي يسفربتال اللهم سلازين قدي بقرآن لا يتقسو نظرة النعيم بلوال سوستن يو ترفات دقمو ينزع الله من قلبه الحقد والغل والحسد عندي الله باريا يحاو دمتت بميتت بقزي الله كقلبو لاي حقدن مكأنينتن غلن بتامسو متلاتن والحسد حسدن كلبو لا يطفال يهن يحود وهبت الطبق غزي قلبو كنزي سوستو استيافي نغروچ تاطبو جنت وسط نصو هونو يغبال معناتنو بزيهم مكنيات الله سبحانه وتعالى بسورة الحجر لاي ونزعنا ما في صدورهم من غل اخوانا كقلباتشو لاي إن الزهن أستعيا في نغروج حسدن غلن هكدن عنسان الله جو جنة سيقبو إخوانا هونونو ميقبوت وندما ما جوش هونونو ميقبوت جنة وست هكد اللم حسد اللم غل اللم مالتنو إخواني واخواتي بتام يمياس سازنو إنا يمياس فراو سووش هاو دليت أتوسي موكرو የሚከለከሉት ናቸው how do like የሚከለከሉ ሰዎች ውስጥ ዋና ዋናዎቹ ስምንት ናቸው ይባላሉ አንደኛው አልሙርተዱ አንዲንላህ አንዲ አላህ ባሪያ አላህ ባወረደው kitabና በነብያቶቹ ሲያምን ቆይቶ በድንገት ሲያፈነግጥ ሲክድ ማለት ነው ይሄ እንግዲህ ሙርተድ ይባላል اني بزي قرآن علامنم يهي قرآن عين متشنين بلو يمينا اگر مالتنو ليلو مرتد ميلونا انيام هلا چنم راسا چنم مرمرن متنك اقالبن تزواواري يهونه كهدت مالتنو عند سيت هجاب لمن دنو ماتلب شو ستبال هجاب بقرآن است بقلص هجاب تبلو عالتقلصم هجاب بلو نگر يلم تلالج እኔ ራሴ ሸክስየን የሰማሁት ነገር ነው ሂጃብ ለምን አትለብሽም ስላት ባክተው አረቦቹ ሴቶቻቸው ሚስቶቻቸው ለመሸፈን ብለው ያወጡት ህግ ነው ብላኛለች ሙስሊም ነች እንደነዚህ አይነቶቹ ሰዎች ሙርተድ ሆነዋል ማለት ነው በአላህ በአንዱ ቃል በአንዱ ተእዛዝ كفروا المالتنا ليلة ودقمو صلاة لمنا سقدم سيبال صلاة هاسفل لقم لبي وست نزعو كهون كون صلاة هاسفل لقنم كفو كال سرراهون معسيا كال سرراهون صلاة هاسفل لقنم بلو يمنا قرال اندن نزو اينا توچو مرتدي بالالو عند سيتقن لمن دنو هجابات لبشم تبلا اي ان شاء الله لبسالو شيطاني يوسو سينيناوكو دعا درقلين يمتلكو هنا مسلم هنا معسيا يمتسراك سلو هنا الله هدايا اندساتاتنا هجابان اندتادرك النقاف هفاتا لمالتنو يهي چنجدي مرتدات تبالم ليلو چنجدي بتزواواري منقد مرتد وينم كهادي وچم يبالوت لمسالي اهل الله بقرآنو يسرق اون اجون قراتو سيبال انديت اجو يقراتال يهما عرميني النتنو يميلو زنا يسرى بدنگاي تدبدبو يقدل سيبال عربا كاتشو انسانيا هيومانيتي يلاح چوهم وييلالو اندزي يالو يا اللهن هققاتوش يمياد راترونا يمياد داكمو كهاديوش يبالالو اندزي عين سووش كهو دين دي تطو اي فقد الله چو هلتن يو دقمو المحدث في دين الله دينا چن وست عدا ديس نگرو چن يمي كتو يمي چمرو اصحاب البدع بدع يمي سرو سووش مالتنو النزيه منجدي ينبي مولد يمي اكبرو اند سيدنا ابو بكر رضي الله عنه رسول صلى الله عليه وسلم እንደርሳቸው የሚወድ በፍጹም የለም እርሳቸው ከመውደዳቸው የተነሳ የረሱልን ሰለላሁ ዐለይሂ ወሰለም መውልድ አላከበሩም ሰሃቦቻቸውም አላከበሩም እንደዚሁ ደግሞ መስጂድ ማጌጥ ረሱል ሰለላሁ ዐለይሂ ወሰለም ኢዛ ዘኽረፍቱም መሳጅደኩም ፈደማሩ ዐለይኩም ነው ያሉት መሳጅዶቻችሁን ካሸበረቃችሁ ጥፋቱ እናንተ ላይ ነው የሚሆነው አሉ። ይህንንም ጥፋት እኔ በአይኔ አይቻለሁ። እዚህ ማገር ውስጥ ሆኜ ሌሎች ማገሮች ውስጥ በብዙ ሚሊዮን ዶላር የወጣበት በጣም ያጌጠና በወርቅ ያሸበረቀ መስጂዶች ከግማሽ በላይ ሰፍ አምስቱም አውቃት አይሰገድበትም። ሶስተኛው ደግሞ من خالف جماعة المسلمين كمسلموش جماعة يمين نتال ويم يمين نتال بزيان كان كهو دمت اتايت اتا يهي الله باريان كدي كجماعة المسلمين يمين نتالو وينم عزا چون عالچل بلونو رسول صلى الله عليه وسلم جماعة وچن عزا چون چلن اندن الدبال لك انا وده خير اندن مراتشو عزونال አዛቸውን ፈርተን መራቅ የለብንም እንደዚሁ ደግሞ የራሱን ሐሳብ የማይቀበሉት ከሆነ የራሱን ፍላጎትና አጀንዳ የማይቀበሉት ከሆነ ሊሸሻቸው ይችላል ይሄን በአላህ ዘንድ የተጠላ ነው ሰውን መስሎ ተግባብቶ አግባብቶ ሰውን ሰምቶ የራስንም አሰምቶ በስምምነት ከጀማዓ ጋር መሄድ መቻል አለብን እንደዚሁም ደግሞ ኺላፍ በሚኖርበት ጊዜ የመደማመጥና የኺላፍ አዳቦች ማወቅ አለብን አንዱ አንዱን ማስቀየምና ስሜቱን መጉዳት የለበትም እንደነዚህ አይነት ሰዎች እንግዲህ ጀማዓተል ሙስሊሚን ተገንጥለው ለብቻቸው የሚወጡ ወይንም የሚበታትኑ ያንን ቀን የሐውድ መጠጣ አይጠጡም አራተኛው ሀብትና ስልጣን ያላቸው ዛሊሞች ስልጣን አለው ሀብት አለው ለምን ሰው ይዘልማል እንደነዚህ አይነት ሰዎች ከሐውድ መጠጥ ላይ አይጠጡም አምስተኛው በሐቅ ሲናገሩ የነበሩ ሰዎችን ወይንም ዑለማዎችን አዛ ያደረጉ እንዲያውም የገደሉ ሰዎች ከሐውድ መጠጥ እንዳይጠጡ حرام ሆነባቸዋል ስድስተኛው አልሙጃሂሩነ ቢልከባኢር ታላላቅ ማዕሲያዎችን በገሃድ የሚሰሩ ለምሳሌ አንድ ወጣት ما تازينا سيسراو عدرو توات تنستو لغواد دنيو چو يمي عورا الله سيسترو قو يتو توات تنستو لسوو چو يمي عورا ويم منگل لاي يالهونو نگرو چو مسرات عدب يلي الله چو نگرو چو እንዲሁም ደግሞ የሚጠጣ ቁማር የሚጫወት ከሆነ በአደባባይ ላይ ማድረግ የለበትም رسول صلى الله عليه وسلم مناሉ اذا ابتليتم فاستتيروا الله ابتላ ካመጣባችሁ ሸይጣን ወደዛ መንገድ ከገፋፋችሁ ያው ማስያ መስራታችሁ ካልቀረ ሰትራ አድርጉ ተሰተሩ ሰው ፊት ለፊት አታድርጉ አሉ ሰባተኛው እና የመጨረሻው ደግሞ አልሙስተኸፊ ቢልማሲ ማሲያ የሰራ በማሲያው ላይ የተረጋጋ በጣም የማይፈራና አዲ አድርጎ የሚወስደው ማለት ነው እንደነዚህ አይነት ሰዎች ከሐውድ መጠጥ ላይ ጠጡም እንደነዚህ አይነት ሰባቱ አይነት ሰዎች ሐውድ ላይ እንዳይጠጡ ከተከለከሉ በኋላ መላእክቶች እየነዷቸው ወደ جہነም ይወስዷቸዋል الله يطبقن ان شاء الله اللهم لا تجعلنا منهم الله يطبقن اخواني واخواتي يدار الاخران تمرت لمجرس ሁለት ወይንም 3 ክፍሎች ናቸው የቀሩት በዚህም መሰረት አሁን የቀሩን ጉዳዮች ስለ جنتና ስለ جہነም ነው ራሴንም ሰዎችንም አማክሬ መጀመሪያ ስለ جہነም ለማየት ወስኛለሁ ይህን ምክንያቱ ይህን የዳር አልአኽራን ትምርት ስንጨርስ ኢንሻአላህ በመልካም ስሜት እንድንጨርስ ጀነትን የመጨረሻው ክፍል እንዲሆን ወስኛለሁ ማለት ነው አላህ ይዛ ሰው ይበለን ኢንሻአላህ በሚቀጥለው ሳምንት ይጀላችሁ የምቀርበው ስለ جہነም ይሆናል ኢንሻአላህ በየሰላታችሁ በአምስቱም ወቅት الله كجهنم اندي تبكن دعاء مدرقون الترسو سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته